ዛሬ ተፍሲሩ የምንጀምረው ከቁጥር 10 ነው። ወመክተለፍቱም ፊ ሸይ ፈሑክሙሁ ኢለላህ። እላይ እንደተነጋገር ነው አላሁ ጀለ ወዓላ ቢፈልግ ኖሮ የሰው ልጆችን አንድ አይነት አመለካከት፣ አንድ አይነት ሃይማኖት፣ አንድ አይነት አስተሳሰብ ኑሯቸው ማድረግ ይችል ነበራል። ይሄን አልፈለግኩም አለ። ለሰው ልጆች እጅግ ታላቅ የሆነ አእምሮ የሚባል ጸጋ ኒዕማ ሰጥቷቸዋል። ስለዚህ ይህንን አቅላቸውን ይህንን ማሽን ተጠቅመው ወደሚፈልጉበት አቅጣጫ ለመሄድ እንዲመርጡ መብት ሰጥቷቸዋል። ይህም መብት ሰጥቻቸው ሁል ጊዜ ሰው ልጅ ያው አምላክ አንድ የማድረግ አቅሙ ችሎታው ቢኖረው ስላልፈለገው ትቷቸዋል። ሲተዋቸው የሰው ልጅ አእምሮ ከፍ ዝቅ ይላል። የሰው ልጅ እይታ፣ የሰው ልጅ መልክ፣ የሰው ልጅ አሰማም፣ የሰው ልጅ አመለካከት በጣም ይለያያል። ግን ሃይማኖታዊ ጉዳይ ላይ ወመክተለፍቱም ፊህ አንድ እንድትሆኑ አላስገደድኩም። በጉልበት በኃይል አንድ መስመር ውስጥ መክተቱን አልሻውም፣ አልፈለግኩትም። እኔ እውነትን መመሪያን ወደ ምድር አወርዳለሁ፣ እልክላችኋለሁ። የፈለጉ ሰዎች በምርጫቸው አቅላቸውን ተጠቅመው የእውነት ደጋፊዎች እንዲሆኑ መብቱን ሰጥቻለሁ። የፈለጉ ደግሞ ከእውነታው እንዲያፈነግጡና በራሳቸው ምርጫ ከመስመር ወጥተው የሚፈልጉትን ሕይወት ኖረው እኔም ያዘጋጀሁትን የጀነትና የጀሀነም ዓለም በሰዎች ጥረት ልክ ልመነዳችሁ ስለምፈልግ እንዳለተቻችኋለሁ። ስትሰተዋችሁ ደግሞ መለያየታችሁ፣ በአንዳንድ ጉዳይ መጋጨታችሁ፣ የአስተሳሰብ የአመለካከት የአካሄድ የተግባር ልዩነት እንዳላችሁ ስለማቅ አለ። ወመክተለፍቱም የተለያያችሁበት ነገር ፊሂ በዛ ነገር ውስጥ ይሁን የምትለያዩበት ነገር ተፈጥሮ በዛ ነገር ውስጥ የምትለያዩ ከሆነ አለ ሚን ሸይኢን ከአንዳች ነገር አለ በሆነ ጉዳይ ላይ ስትለያዩ አንስማማ ስትሉ ፈሑክሙሁ ኢለላህ የዛ ነገር ፍርዱ ያለው ወደ አላህ ዘንድ ምንላል። ዛሬ እንዴ ሊለምናችሁ ወንድሞች እህቶች፣ በቃ በዲን ጉዳይ ላይ ስትለያዩ እኔ ነኝ ትክክል፣ ከኔ ውጪ ላሳር፣ እነገሌ ጠማማ፣ እነገሌ የሀቅ ጠላት፣ እነገሌ ትታችሁ ፈሑክሙሁ ኢለላህ እኔና ድምፃችን በተለያየንበት ፖይንት ላይ ድርቅ ማለት የኔን ስሜት አዳምጥ፣ የኔን ሀሳብ ተቀበል ከሚል የድርቀት አቋም ወጥተን ፈሑክሙሁ ኢለላህ እኔና ድምፃችን ለተለያየንበት ፖይንት ፍርዱ ያለው ወደ አላህ ነው። ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላህ ወረሱል። ይሄ ምርጥ እኹዋን የሚጠብቅ የማያቀያይም ፍቅርን የማይነካ ሰዎች በአንድ ጉዳይ ላይ ወጥ የሆነ አቋም ጋዙ ሰየው ካልያዙሳ ሊለያዩ ይችላሉ። ሲለያዩ ግን በተለይ ሑክም ፍርድ የሚያስፈልገው አጀንዳ ከሆነ ፈሑክሙሁ ኢለላህ በዛ ጉዳይ ላይ ክር ድርቅ አትበሉ። እኔ ነኝ በዛ ጉዳይ ላይ ፍርድ ልሰጣችሁ የምገባው ኢለላህ። ዛሬ ከባዱ ችግር ደግሞ ሰዎች በሀሳብ ሲለያዩ እነሱና የነሱ አስተሳሰብ ደጋፊ የሆኑ ሰዎች ከያዙት አቋም ውጪ እውነት ያለ አይመስላቸውም። ለአላህ እንኳን መብቱን አይሰጡትም። እስኪ አንተ ፍረደን፣ አንተ አስታርቀን፣ በዚህ ጉዳይ እኛና እነገሌ ተለያይተናል፣ አላህ ወይ ምን ትላለህ የሚል ሰው አታገኙም። ቁርአን ግን ወመክተለፍቱም ፊሂ ፈሑክሙሁ ኢለላህ በአንድ ጉዳይ ላይ ስትለያዩና ስትጋጩ ፍርዱን ለእኔ ተዉት ይላል። እኔ ቢላሂ ዓለይኩም ሩማችን አሁን እዚህ ፓልቶክ የሚባለው የኢንተርኔት ሩሞች ውስጥ ሰዎች በሆነ ጉዳይ ይጋጫሉ። ሙስሊሞች ሊሆኑ ይችላል። ሲጋጩ እኔ ይሄ በራስ አስተሳሰብ በጣም ከመደነቅና በቃ ለራስ አስተሳሰብ የራስን አስተሳሰብ ብቻ ከማምለካችን የተነሳ ከሙስሊም እህትና ወንድማችን ጋር ተቆራርጠን እንቀራለን። እኔ ይሄ ከቁርአን የያዛችሁት አቋም እንዳልሆነ አስረግጬ እነግራችኋለሁ፣ ምንም ሳላፍር ማለት ነው። ይሄ ድርቅ ያለ እኔ ነኝ ትክክል አንተ ባጢኛ እስከው ምናምን በቃ እኮ ምን አለ ስትለያዩ፣ አላህ አትለያዩ አላለም። አላህ በቃ በአንድ ጉዳይ ላይ አንድ አይነት አስቡ እሺ ወየውላችሁ አላለም። ግን ስትለያዩ ስትጋጩ በአንድ ጉዳይ ላይ ልዩነት ሲፈጠር በቃ ደካማ እንደሆናችሁ አቅላችሁ ጠባብ ትንሽ የምታውቁት ትንሽ የምታስቡት ትንሽ እናንተም ትንሽ ስለሆናችሁ ያጨቃጨቃችሁን ጉዳይ ወደ እኔ ያስጠጉት፣ አቅማችሁን ወቁ እኮ ነው የሚለው። እኔ ከዛሬ ጀምሮ ከወንድሞች እህቶቻችሁ ጋር በሀሳብ ስትለያዩ ለዘብ ያለ ረገብ ያለ አቋም ያዝ አለባችሁ ብዬ አስባለሁ። ለምን አላህ ምን ስላላችሁ ፈሕክሙሁ ኢለላህ። ምን አለ እኔና አሁን አቡ ሀይደር በአንድ እስላማዊ አጀንዳ ላይ የተለያየ አቋም ልንይዝ እንችላለን። ያ አቋም ማለት አንዳችን ፎሪ አንዳችን ግቢ አንዳችን ውጭ ማለት አይደለም። በዛ ጉዳይ ላይ አላህስ ምን ይላል፣ ቁርአኑስ ምን ይላል፣ ሱናውስ ምን ይላል ተብሎ የኔና የሱ ልዩነት ሱናው ላይ ቁርአኑ ላይ ስናስቀምጠው አምሹር እንታረቃለን። አምሹር ለቁርአኑ ህግ ተገዢዎች ከሆንን ልዩነታችን እንውደድም እንጥላም ይጠፋል። ግን በጣም የሚያሳዝነው በግጭት ሰዓት በልዩነት ሰዓት ለአላህ እድል የሚሰጠው ሙስሊም ጠፋ። ልክ እንደ ፖለቲካ ፓርቲ ሁሉም በቲፎዞ ነው የሚያምነው። ልክ እንደ ማንቸስተር እና አርሴናል ቲፎዞ ሀቅ የሚፈልግ ጠፍቶ የቲፎዞ አጀንዳ ሆነ እውነት። ይሄ ደግሞ አበደን ባህሪው ራሱ ጀነት አይከትም። እሺ ይሄ የቲፎዞ ጉዳይ እውነትን ከመፈለግ በላይ ለሆኑ አስተሳሰቦች ህዝብይ ማለት ይሄ የጭፍራ አስተሳሰብ ኦር የግሩፐኝነት አስተሳሰብ ከውስጣችን ምንቅር ብሎ ወጥቶ ለእውነት የተገዛ አቅልም ስሜትም ከሌለን እኔ ወደ ጀሃነም እሳት የመውረድ እድላችን የሰፋ ነው። ሳልሸማቀቅ የምነግራችሁ ማለት ነው። ምክንያቱም በዛሬው ቁርአናዊ አንቀጽ ብዙ አንቀጽ መደርደር ይቻላል። ብዙ አንቀጽ በዛሬው ቁርአናዊ ህግ መሰረት ራሱ ወመክተለፍቱም ፊህ ፈሑክሙሁ ኢለላህ። በቃ እናንተ በሆነ ጉዳይ ላይ ስትጋጩ ስትለያዩ ፍርዱን ለእኔ ተዉት፣ ለምንድነው ክርር የምትሉት ይላል አላህ። እምቢ ከዛ ምን አለ መሰላችሁ? ዛሊኩም አለ ዛሊኩም ላህ፣ ያችሁ እኮ አላህ ነው። ስትጋጩ ስትለያዩ ፍርዱን ወደ እኔ አምጡት እያለ የሚማጸናችሁ የሚለምናችሁ የሚጠይቃችሁ አምላክ ዛሊኩም ላህ፣ ይሃችሁ እኮ አላህ ነው። ይሄን እድል የሰጣችሁ እኔ ጋ ነው እውነት ብሎ የሚሟገታችሁ አምላክ አላህ ነው። ረቢ የእኔ ጌታ ማለት እሱ ነው። ተወከልቱ አለይህ በሱም ላይ ተመካሁ ተደገፉ። ወኢለይህ ኡኒብ የምመለሰውም ወደ እሱ ነው አሉ ወንድሞቼ። እኔ ቁርአንን እኮ ከተቀበላችሁት ፍቅር በፍቅር ነው የምትሆኑት። ችግሩ አሁን ፍቅር በፍቅር እንዳንሆን የሰላም ሰዎች እንዳንሆን ይሄ በጣም እንደ ምንድን ነው እንደ ወይን አትክልት ትብትብ ያለ እኹዋ እንዳይኖር ስርስር ያለ ግንኙነት መነፋፈቁ መጠያየቁ አጥፍቼባት ይሆን አጥፍቼበት ይሆን ጎዳሁት ይሆን የሚል የእኹዋ የወንድማማችነት ስሜት ራሱ የጠፋው ቁርአኑን ከመስማት የዘለለ ፕራክቲስ ማድረግ ስላልጀመረ ነው። ቁርአኑ ግን እያለ ያለው ይሄው ነው። ረቢ አለይህ ተወከልት፣ ጌታ አላህ ነው ብላችሁ በሱ ላይ መካለው ብላችሁ፣ ወኢለይህ ኡኒብ ወደ እሱ መመለሳለሁ ብለህ ነገራቸው ይላል። እህቶች ወንድሞች፣ አላሁ ጀለ ወዓላ እንግዲህ በዚህ መልኩ ለሚፈጠሩ የመለያየት አጀንዳዎች አዩሃል ሙእሚኑን ፈልሑክሙ ፊህ ኢለላህ ጀለ ወዓላ ሁወል ሓኪሙ ፊህ ብኪታብህ አው ቢሱነቲ ነቢይህ ዓለይሂ ሰላም። ደግሞ ደስ የሚለው ማለት ነው ብቻ አላህ ጥሎብን እንኳን ለቁርአኑ መመሪያ ለቁርአኑ ትእዛዝ እጅ ልንሰጥ ቀርቶ ስንጋጭም የምንጋጨው ስሜቶቻችን ላይ ቆመን ነው። ስንታረቅ ራሱ የሚያስታርቀን ጥቅም ነው። እኔ አዲስ አበባ ውስጥ በሆነ ጉዳይ በዲን ጉዳይ ስም የሚኮራረፉ ወገኖች አሉ። ይኮራረፉና ወላሂ ቢላሂ እገሌ እንዲህ ነው ብለው ያኮርፉታል። ከዛ በሆነ አጋጣሚ ከሱ ጋር ስራ ሲጀምሩ ሰላም ይሆናል። ለምን መጀመሪያ ተጣሉ አይታወቅም። አሁን ለምን ታረቁ፣ ለምን ተስማሙ አይታወቅም። ለምን ሰው እኔ አሁን መሐመድ አበዛኸው አትበሉኝና እስላም ውስጥ የሚንቀሳቀሱ ግሩፖች ለአላህ ዲን ነው እየለፉ ያሉት ወይስ ለግሩፓቸው ነው? እኔ አልገባኝም፣ ግን ጥርጣሬ አለ። ለአላህ ዲን አይደለም የሚለፉት፣ የሚለፉት የሆነ አስተሳሰብ አለ። እነሱ ሐቅ ነው ብሎ ያዙ። ቁርአን ውስጥ ለተቀመጠው ሱና ውስጥ ለሰፈረው ፖይንት ሳይሆን የሆነ ግሩፕ አለ፣ እነሱ የሚወዱት የሚያፈቅሩት፣ ለዛ ግሩፕ ለዛ አስተሳሰብ የሚለፉ ይመስለኛል አብዛኞቹ ማለት ነው። ስለዚህ ወገኖች ፈሑክሙሁ ኢለላህ፣ ከየትኛውም የውጫዊ ተጽዕኖዎች ውጡና ለምትጋጩባቸው ነገሮች እኔ አባት ሆኜ አስታርቃችኋለሁ፣ ፍርዱንም ወደ እኔ ተዉት። መች ፍርድ አጣሁና እውነት አልሐቁ ምን ረቢክ፣ እውነቱ ያለው ከአላህ ዘንድ ብቻ ነው። ፈላ ተኩነነ ሚነል ሙምተሪን፣ ከሚጠራጠሩ አካሎች በፍጹም እንዳትሆን ያ ሙሐመድ አላቸው። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር፣ የፈለገ አማኝ ይሁን፣ አማኝ ሆኖ እኔ የምነግረውን እውነት ይቀበል፣ ያልፈለገ ደግሞ ይካድ፣ የምናገረውን አይቀበል። ሁለቱም በምርጫቸው ለገቡበት ነገር ኃላፊነቱ እንግዲህ ይወስዳሉ አለ። ያችሁ በፍላጎታችሁ እምነት አጥር ውስጥ ገብታችሁ ስትቀላቀሉ ያ እምነት የሚያስገኘውን ጥቅም ያለምንም ተቀናቃኝ ታገኙታላችሁ። ኢንላሀ ላ ዩደይዑ አጅር አልሙሕሲኒ፣ በጎ ሰሪዎች፣ መልካም ሰሪዎች፣ አማኞች ሆናችሁ ተገኝታችሁ አምላክ ወረታችሁን አይበላም። ኃጢአተኞችም ደግሞ ሆናችሁ ኢፍትሐዊም ተግባር አይፈጽምም፣ በጥፋታችሁ ልክ ይቀጣችኋል። ስለዚህ ወገኖች አለይህ ተወከልት አለይህ ተወከልት በእሱ ላይ መካለው ወኢለይህ ኡኒብ ነው። አያችሁ፣ እስኪ እንመለስ ወንድሞች እህቶች፣ ቁርአኑ ልክ እንደ አንድ ተራ የጋዜጠኝነት የጋዜጠኛ ንግግር አድርጋችሁ ከመቁጠር ይልቅ ከዛሬ ጀምሮ ለምትለያዩባቸው ፖይንቶች ሁሉ አስታራቂ አባታችሁ ቁርአን ነው፣ ሱናው። በቃ እኮ እኔና እዚህ ሩም ውስጥ ያሉ ወንድምና እህቶች ተሳስረናል። ስለዚህ ችግር ሲፈጠር ቁርአኑ ምን ይላል? ችግር ሲፈጠር ሱናው ምን ይላል? አንዳንድ ጊዜ ቁርአን ውስጥ ደግሞ ገብተን በአንዲት ቁርአናዊ አንቀጽ መሰረት ተመሳሳይ አረዳድ ካልተፈጠረ ፈስአሉ አህለ ዚክሪ እንኩንቱም ላ ተዕለሙን፣ እዛች ጉዳይ ላይ ከኛ የበለጠ ጥልቅ እውቀት ወዳላቸው ሰዎች ደግሞ ፖይንቱን ይዞ መሄድ። ዛሬ ግን ሰዎች ተጋጩ፣ ገደል ግባ ነው፣ የራስ ጉዳይ፣ ከአንተ ጋር አልቀመጥም፣ ሹብሃት ትለቅብኛለህ፣ አይፈልግም። ይሄ ደግሞ ቁርአናዊ አቋም አይደለም። ሳናፍር የምናገረው ፋጥረ ሰማዋት አላህ ማለት እኮ የሰባት ሰማይ ፈጣሪ ነው። ወልአርዲ የምድርም ፈጣሪ ነው። ስለዚህ ሰባት ሰማይ ሰባት ምድር የገነባ አምላክ እናንተ ለተጋጫችሁበት ነገር መች ፍርድ አቅቶት መች ፍርድ አቶ ምን ሆናችሁ ነው የተጋጫችሁበት ነገር የሰባት ሰማይ የሰባት ምድር ፈጣሪና ባለቤት የሆኑን አምላክ ለምን ፍረድን አትሉትም? ጀዐለ ለኩም ሚን አንፉሲኩም አዝዋጃ፣ ይሄ አምላክ በእናንተ ጉዳይ ለመፍረድ ይችላል። በተጨማሪ ደግሞ ጀዐለ ለኩም ለእናንተ እኮ አድርጎላችኋል አለ። ሚን አንፉሲኩም አዝዋጀን ከነፍሶቻችሁ የህይወት አጣማጅን አድርጎላችኋል። አባታችን አደም ፈጥሮ አልተወውም፣ የምታጓጓው ሐዋን ፈጠረለት። እናንተ ወንዶች አላህ ፈጥሮ አልተዋችሁም። ለህይወት የሚያቆራኛችሁ የሚያጣምዳችሁ በቃ ህይወት ህይወት እንዲመስላችሁ ምን አደረገ? የህይወት ጓደኛ ሚስት የምትባልን ነገር ፈጠረ። ለሴቶችም ባል የሚባልን የህይወት አጣማጅን ፈጠረ። ይህን ያደረገው እኮ አላህ ነው። እናትሽ ስለ ባልና ሚስት አያውቁም፣ አባትህ አያውቁም። አላህ በዘረጋው ምድራዊ ህግ መሰረት ወንድና ሴት ለምድር ማጣፈጫዎች ናቸው። እነሱ ከሌሉ ህይወት የለም። ወላሂ ወንድ ብቻው የምትለቁት የሚያገኘው ድንጋይ ቆርቆሮ ነው። እንደው እሱንም አይሰራውም። አሁን እኮ ዱንያ ላይ ወንዱ የሚለፋው ጥሩ ሚስት ለማግኘት ነው። መብላት መጠጣት ብዙም ባትለፋ ይገኛል። ሴቷም እንደዚሁ ነው። ስለዚህ ይሄ ትልቅ ኒዕማ ነው እና ለእናንተ ከነፍሶቻችሁ ህይወት አጣማጅ ማድረጉ ለዛውም ሰውን ፈጥሮ ህይወት አጣማጁን ከብት ቢያደርገው ይደብር ነበር። ኖርማሊ አሁን ስታስቡት ያስጠላ ነበር። ከጅብ ጋር ቢያደርገው ያስጠላ ነበር። ግን ሚን አንፉሴኮም አዝዋጅና ከራሳችሁ እንደናንተው ሰው ከሆነ የህይወት አጣማጅ አደረግኩላችሁ ይላል። ወሚን አልአንዓሚ አዝዋጃ ልክ እንደዚሁ ከእንስሳዎች መካከል አንዓም ማለት ግመል፣ ፍየልና ከብትን ያካታል። ከነዚህም የህይወት አጣማጅ ያላቸው አድርገን የፈጠርናቸው ይላል። ወኸለቀ ለኩም ከዛሊከ ሚን አልኢብል ወልበቀር ወልበዕል ወልማዕዚ አስናፈን ዝኩረን ወኢናታ። አሁን በግ፣ ፍየል፣ ግመል፣ ከብት ወንድና ሴት እኮ ባይሆኑ አይራቡም። እስካሁን ድረስ በደረሰን ዒልም አይራቡም። ካልተራቡ ደግሞ ለእኛ ለሰው ልጆች የሚሰጡት ግልጋሎት ያነሰ ይሆናል። ስለዚህ ወገኖች አላህ ማለት ወመክተለፍቱም ፊህ ፈሑክሙሁ ኢለላህ፣ ወደ አላህ ነው የተባላችሁት። አምላክ ሰባት ሰማይ ይገነባ ነው። ኢየሱስ ሰባት ሰማይ ሲገነባ ምድር ላይ አልነበረም። ምድሪቷን አያውቃትም። ነቢዩ ሙሐመድ አላሁ ጀለ ወዓላ አደምን ሲፈጥረው ምድር ላይ አልነበሩም፣ አያውቁ። አላሁ ጀለ ወዓላ ለሰው ልጆች የህይወት አጣማጅ የሆነችውን የህይወት ጓደኛውን ሲፈጥርለት የሰው ልጆች ዛሬ የሚገዟቸው ገብርኤል አልነበረም፣ ጅብሪል አልነበረም፣ ሚካኤል፣ ጂኑ፣ ይሄ ሁሉ ረበል ዓለሚን በብቸኝነት ያደረገው ነው። ይሄ አምላክ ነው ስትጋጩ ፍርድን ያለሁ ነው። ከኔ ውጭ የትም አትሂዱ። በቃ ቁርአንን አገላብጡ። ለተፈጠረው እክትላፍ፣ ለተፈጠረው አለመግባባት እኔው በቃለው ለፍርዱ ነው የሚለው። ስለዚህ እኔ ማለት ፋጢረ ሰማዋት ወልአርድ ነኝ፣ ሰባት ሰማይ ሰባት ምድር የገነባሁ ነኝ፣ የፈጠርኩ ነኝ። ጀዐለ ለኩም ሚን አንፉሲኩም አዝዋጀን ከራሳችሁ እንደ ራሳችሁ ሰው የሆነ የህይወት አጣማጅ ያደረግኩላችሁ አምላክ ነኝ። ወሚን አልአንዓሚ አዝዋጀን ከአንዓም ከከብት ከግመል ከፍየልና በግም ጥንድ ጥንድ ፈጥሬ ለሰው ልጆች ግልጋሎት እንዲሰጥ ያደረግኩት እኔው ነኛል። ይህን ሁሉ ያደረግኩ አምላክ ዛሬ ስትለያዩ ፍርዱን ወደ እኔ አምጡት ብላችሁ ለምን ከበዳችሁ? እኔ እኮ ማለት እናንተን ወደዚህ ምድር ከዛች የንፍጥ ጠብታ ጠፍጥፌ የፈጠርኳችሁ ነው እያልኩ ነው። የሰው ልጅን አላህ በእጁ ነው የፈጠረው። ስለዚህ ወገኖች አትለያዩ። ከተለያያችሁ ደግሞ መፍትሄው ቁርአን ውስጥ አለ። ችግሩ ግን ስትለያዩ ትዕቢት እንቃርጎ መጥቶ ይዛችኋል። እንኳን ወደ ቁርአኑ ልትጠጉ ለመታረቅ ራሱ አትፈልጉ፣ ለመስማማት ራሱ አትፈልጉ። ይሄ ድርቅ ያለ በትዕቢት የተወጠረ ውስጥ ወዴት ነው የሚወስደው ካላችሁኝ፣ ወደ ሲኦል ላችኋለሁ። ለዝቡ ይሄ ድርቅ ክችች ያለውን ባህሪ አላህ እንሳል። ባልና ሚስት ሲጋጩ ወላሂ ለዓዚም ሚስትን በራሷ ወይ ነው የምትሄደው፣ ባልም በራሱ አስታራቂ የላቸው። ጎረቤት ከጎረቤቱ ጋር ዳዒ ለአላህ ዲን እንለፋለን ያሉ ሰዎች ሲጋጩ አስታራቂ እኮ የላቸውም። አህባብ የላቸውም እኮ የሚያስታርቅ አለሁላችሁ የሚል አካል የለም። አይሄዱም እነሱ ሲጋጩ፣ ሁሉም ወደ የግሩፑ ሄዶ መጨፋጨፍ ነው። ዛሬ ቢላሂ አለይኩም ኢየሱስን በተመለከተ ዒሳን በተመለከተ ሰዎች ተለያዩ አይደል? ምን አለ ተለያይተው ከሚቀሩ እውነትን ፍለጋ ቁጭ ብለው ቢያወሩ ቢወያዩ በቅንነት ቢነጋገሩ እኔ በእርግጠኝነት አብዛኛው የሰው ልጅ ወደ ሆነ ነገር ይመጣል ብዬ አስባለሁ። ግን እንዳይነጋገር እንዳይወያይ በሩ ተዘጋ። በኢየሱስ ማንነት ዙሪያ አምላክ ምን እንደሚል ለማወቅ ወይ የወረዱ መጽሐፍቶች ምን እንደሚሉ በደንብ ለማወቅ የሰዎችን ሜንታል ሰዎች የሰዎችን ጭንቅላት ሰዎች የራሳቸውን ሶፍትዌር ጫኑበት። ከዚህ ውጪ እንዳታስቡ፣ ከዚህ ውጪ እንዳትናገሩ፣ ከዚህ ውጪ ስሜቶቻችሁ ሊሰማቸው አይገባም ብለው የሆኑ አካሎች ሶፍትዌራቸውን ጫኑ። ከዛ በኋላ ያን ሶፍትዌር ኮራፕት አድርጎ አበላሽቶ ሊሆን ይችላል፣ ዲሌት አድርጎ ሊሆን ይችላል። አዲስ ሶፍትዌር ለመጫን ትግል ነው፣ ጦርነት ነው። መጀመሪያ የተሰራው ስራ ከባድ። ስለዚህ ወንድሞች አላሁ ጀለ ወዓላ ስትጋጩ ስትለያዩ መፍትሄ አለኝ የሚለው አገላለጹ ደስ አይልም? ወደ እኔ ነው አለና እኔ እኮ ብሎ ማለት እንዲህ አድርጌ እንዲህ አድርጌ እንዲህ አድርጌ እንዲህ አደረግኩ አምላክ ነኝ። ታዲያ ከኔ ውጭ ወዴት የምትሄዱት? እኔ ያልበቃችሁ? አረ ትበቃን አለበሉ ያ አህባብ። የዝረኡኩም ፊ አላሁ ጀለ ወዓላ ማለት የዝረኡኩም ያበዛችኋል፣ ወይም ደግሞ ምድር ገጽ ላይ ይፈጥራችኋል። ፊሂ እዚችው ምድር ገጽ ላይ በመዋለድ እንድትበዙ ያደርጋችኋል። አላህ ጀዓለ ለኩም ሚን አንፉሲኩም አዝዋጀን አለ፣ ከራሳችሁ ህይወት አጠመጅ ያደረግኩላችሁ አለ። ባድርግስ ወንድ ብቻ ይፈጥር? ዝም ብላችሁ አሁን ባላችሁ ጭንቅላት ስታስብ ክብድ የሚል ሀያት ነው ያለው። ወንድ ማህፀን የለው እና ትንሽ ውበቱንም ያጣ ምድራዊ ህይወት ነበር የሚሆነው። ከባድ ነው ይሄ መራባቱ መዋለዱ። ብቻ የአላህ ስራ አጂብ ነው። አስቡት አሁን እኔ ቤት ብቻ 2 4 6 7 ሰው አለ። ሰባቱ ሰው ወደ ምድር የመጣው በዚህ የጥንድነት ህይወት አልፈው ነው። እዚህ ሩማችን ውስጥ ከ170 በላይ ሜምበር ይታየኛል። ይሄ ሁሉ የመጣው ተበተኑ እንጂ በዚሁ አላህ ጀዓለ ለኩም ሚን አንፉሲኩም አዝዋጃ ከነፍሶቻችሁ ህይወት አጣማጅ የሆኑ አጋሮችን አድርጌላችኋለሁ። ባለ መስመር ነው ወደ ምድር የመጣው። ይህ መስመር ባይኖር ብላችሁ አስቡ። ከባድ ስለኖረ ደግሞ ይሄን መስመር የዘረጋውን አምላክ ማምለክ፣ መገዛት፣ ማድነቅ፣ ማወደስ አይጠበቅብንም? ይጠበቃል። የዝረኡኩም ፊሂ በዚህ ምድር ውስጥ አላሁ ጀለ ወዓላ ያበዛችኋል። ለይሰ ከሚስሊሂ ሸይ ይህን አምላክ የሚመስል ምንም ነገር የለም። ለይሰ ለይሰ ለሁ ተዓላ መሲሉን ወላ ነዚር ለይሰ ለሁ ለሱ የለውም ከሚስሊሂ እሱን የሚመስል ነገር የለውም። ኖ ኖ ለይሰ ከሚስሊሂ እሱን የሚመስል ነገር የለም። ሸይኡን ምንም ነገር የለም። ምን አለ? ጥንድ ነገር የሚፈጥር እንስሳ የሚፈጥር ሰማይ ምድር የሚገነባ ምን አለ? አረ ምንም የለ። ሼም ነው። ዛሬ ሰው ልጆች ወላሂ ጠንቋይ እኮ እያመለኩ ነው። ጠንቋይስ በህይወት አለ ማጭበርበር ይችላል። የሰው ልጅ እኮ ዛሬ ቀብር እያመለክ ነው። የሰው ልጅ እኮ ዛሬ ሰኞን እያመለከ ነው። ሰኞ ታውቃላችሁ? የሰው ልጅ ዛሬ ሮብና ቅዳሜን እሁድን እያመለከ ነው። አቤት ውድቀት! ለይሰ ከሚስሊሂ ሸይ ይሄን አምላክ የሚመስል ምንም ነገር የለም። ስለዚህ ምንም አቻ፣ አምሳያ፣ ቢጤ፣ ተወዳዳሪ፣ ተፎካካሪ የሌለውን አምላክ ጥሎ ተራ ግብስባስ ነገር ማምለክ ከዚህ በላይ ምን ውድቀት አለ? እኔ አምላክ የለም የሚሉ ሰዎች የሚቀሉ ይመስለኛል። እነሱም ቢሆኑ ልካቸውን አላወቁም እንጂ ተራ ድንጋይ ከሚያመልክ ሰው በቃ አልገባውም፣ አምላኩን አላየሁትም፣ የለም ይሻላል እኮ አምላክ አለ ብሎ እንጨት ከማምለክ፣ አምላክ አለ ብሎ ጅኒ ከማምለክ፣ አምላክ አለ ብሎ ቀብር አፈር ላይ ሄዶ መስገድ። አቤት ውርደት! ኢብራሂም የዚህ የሽርክ ዝግንኝ ያለ ባህሉ ስለገባው ምን አለ? አላሁመ ጀንብኒ ወጀንብ አላሁመ ጀንብኒ ወዙርየቲ አንዕቡደ አንኑሽሪከ ቢከላው ከማ ቃለ አልቁርአን። ለጊዜው አያቱ ጠፋኝ እንጂ ጌታ ሆይ አንተ ላይ ከማጋራት እባክህን ጠብቀን እያለ ሲማጸን ነበር። ሰው ወደዚህ ምድር ያመጣውን አቻ የሌለውን አምሳል የሌለውን ቢጤ የሌለውን ቢላ ያለኩም አሁን አላህን ማምለክ ትተን ፍጡር እናምለክ። ማን ይመለክ? እኔ ደፋር ባትሉኝ ዛሬ ሰዎች አምላክ ናቸው ብለው ከያዛቸው አካሎች በላይ ምናልባትም ከኛ ውስጥ የሆነው ሰው አምላክ መሆን ይገባው ነበር ብዬ ማስበዋል። ቀለም ያልቆጠሩ መጽሐፍ ማንበብ የማይችሉ መናገር የማይችሉ እኔ አንድ ህንድ ውስጥ ጀርባዎች አከርካሪው አጥንት ላይ ቀጭን ወጣ ያለ አጥንት ጀርባው ላይ ተገኘ። ህፃን ልጅ ነው፣ 6 ዓመት ምናምን። ይሄ ለየት ከብት እየተመለከ ነው፣ የሴት ብልት እየተመለከ ነው። ዛሬ ሰው ቁሳቁስ ዶላር እኮ እያመለከ ነው። በፍቅር ስም ወንድ ሴትን፣ ሴት ወንድን እያመለከ ነው። አቤት ለይሰ ከሚትሊሂ ሸይ። ወገኖች ይሄ አምላክ አቻ የለውም፣ በቃ ከሱ ውጪ ምንም ነገር አትገዙ። ያስጠላል እኮ ነው የሚለው፣ አያምርም፣ አይሄድም። ሰው እናቱ እንደወለደችው እናቱ ማን እንደሆነች ተረጋግጦ ሌላ ሴት ነች እናቴ ቢል እኮ ሁሉም ሰው ቢትፋቅ በስምምነት ግለሰቡ ባለጌ ነው፣ ደረቅ ነው እኮ ነው የሚለው። ስለዚህ አምላክ ወደዚህ ምድር ያመጣው አቻ የሌለው 7 ሰማይ 7 ምድር የገነባ አምላክ እኔ እኮ ኢየሱስ ማለት ነው። ከራሴ ምናልባት የሰው ሙያ ስር ገባህ አትበሉኝና ከራሴ አንዳች ማድረግ አልችልም አለ። አቦ እንዴት ደስ ይላል! መጽሐፍ ቅዱስ ራሱ እኮ ስትሰሙት አንጀት ላይ ሄዶ ጠፍ ነው የሚለው። አንዳች ማድረግ አልችልም አለ። ቁርአን ደው መጣና ፋጢረ ሰማዋቲ ወልአርድ ጀዐለ ለኩም ሚን አንፉሲኩም አዝዋጃ። 7 ሰማይ ገነባው፣ ምድር ገነባው፣ ለእናንተ የታጣማች አድርግ፣ እንስሳ ፈጠርኩ፣ እኔም ብቻ ተገዙ። ያሰላም ኢየሱስ ግን ከራሴ አንዳች ነገር ማድረግ አልችልም ማለት ኖ፣ ተሳስተሃል፣ ትችላለህ። በቃ አንተ የኛ አምላክ መሆን ይገባሃል አሉ ሰዎች። ከባድ ነው። እኔ ከብደኛል። ቁርአኑ ግን በትክክል ለይሰ ከሚትሊሂ ሸይ፣ አቻ ቢጤ አምሳል የሌለው አምላክ እሱ ነው፣ እሱን ብቻ ተገዙታል። ወሁወ ሰሚዑ ልበሲር። ይህም አምላክ ወሁወ እሱ ማን? ይህ አቻ ቢጤ የሌለው ወላሂ አንድ ልጅ ነበረ፣ አንድ ልጅ ነበረ። አምላክ የለም ብሎ ይሟገት ነበር። የነ ዛኪርን እንግሊዝኛ ትምህርት ቤት ምንድን ነው የምትሉት ዩኒቨርሲቲ እያለ አምላክ የለም ብሎ በጣም ሽጡን ገትሮ የሚከራከር ነበር። አሁን ለእኔ የቅርብ ሰው ይለ ወደ ዝምድና ውስጥም ገብተናል እና ተቀየርና ይህን ሰሞን ቁጭ ብለን ስናወራ የሰው ልጅ እኮ አፈጣጠር አለኝ በጣም የሚገርም ነው። በቃ ውስብስብስብስብ ያለ ፍጡር ነው። ይሄን ውስብስብ ፍጡር የፈጠረ አካል የለም የሚለው የድሮ አስተሳሰቤ በክት ነበር አለ። አሁን ይሄን አምላክ ከልብ አምልኬው እንዴት የምድርንም ከምድርም በኋላ ያለውን የሰላም አገር እንዴት ልውረስ እንጂ ጭንቀቴ ይሄ ቆሻሻ አስተሳሰብ ከውስጤ በኖ ጠፍቷል አለኝ። ትንሽ አንብቧል በሰው ልጅ አፈጣጠር ዙሪያ ምናምን ብለን አንብቧልና የሰው ልጅ አፈጣጠር ደሙ ሽንቱ ወተቱ ውሃው ምግቡ አጥንት አበቃቀሉ መገጣጠሚያው የስጋው መለጠፍ ቆዳው ይወሰላል የአይን አቀማመጥ የጆሮ የመስማት አቅም የመናገር ጥበብ ጉድ ነው። ይሄንን ፍጡር የፈጠረ አካል የለም የለም ገብቷቸዋል አይደብርም። እና ግለሰቡ በህይወቱ ትልቅ ለውጥ ነው ያገኘው። ይሄ አምላክ ነው እንግዲህ ليس كمثله شيء وهو السميع البصير እሱም ሰሚና ተመልካች ነው። ያ አላህ ደግሞ መስማት አሁን እኔ ማለት ነው ያለሁበት ክፍል ቁጭ የምሰማው በጣም የተገደበ አሰማም ነው። አሁን እዚህ እኔ ጋር ያሉ ሰዎች ብድግ ብለው መናገር ቢጀምሩ ዝም በሉ አንዳችሁ ልስማ ብዬ መለምን ደካማ ፈጡር ነኝ። ድብልቅልቁ ነው የሚወጣው። የአላህ ሰሚ ነው ስንል ወላሂ ወገኖቼ ኢየሱስ በህይወት እያለ ካለበት ክፍል በስተጀርባ የሚሰራበትን ሴራ አያውቅም ነበር፣ አይሰማም ነበር። ይሄን አይደለም ያልኩት፣ መጽሐፍ ቅዱሱ ያረጋገጠው እውነት ነው። የኛ አምላክ አላህ ግን ወሁወ ሰሚዕ አቦ ሰሚ ነው። በቃ ከምር ሰሚ ነው። ከሰባት ሰማይ በላይ ሆኖ አሁን የዚህ ቁጭ የምለፈልፋትን ቃል በቃል ያውቃታል። ኧረ ተውት፣ የምናገረውን ልቤ ውስጥ የሚገላበጠውን መጥፎም ጥሩን ስሜት ያውቀዋል። እነሁ ዓሊሙን ቢዛት ሱዱር ያዕለሙ ኻኢነት አልአዕዩን ወማ ቱኽፊ ሱዱር፣ በአይኖቻችሁ እየሰረቃችሁ የምታዩትን ሁሉ ያውቃል፣ በልቦቻችሁ የሚገላበጡ ክፉ ስሜቶችን ሁሉ አውቃለሁ አለ። ወላሂ ለዚህ ትንሽ ምሳሌ ልስጣችሁ። ሞባይላችሁ ሲበላሽ ወይም ኮምፒውተራችሁ ሲበላሽ ስለ ኮምፒውተር ርቅቅ ያለ እውቀት ያለው ግለሰብ ደውሉና ኮምፒውተሬ እኮ እንዲህ አለ ምንድን ነው የሆነው ይላቸዋል። እንዲህ ሳደርገው እንዲህ በቃ ችግሩ ይሄ ነው ይላቸዋል። ገብቷቸዋል። ሞባይሉ እንዲህ በቃ ቫይረስ አጥቅቶት እንዲህ ንኪው እንዲህ አርጊው፣ ወዲያው ጥቆም ስታደርጉት ችግሩ ከአስከፈ ይገባዋል። ለምን? በዛች ነገር ላይ የተሰጠው እውቀት አለ። አላሁ ጀለ ወዓላ ያውቀኛል፣ ያውቅሻል፣ ያውቅሃል። ስለዚህ አንተ ውስጥ የሚተራመሰውን ነገር እንኳን የምትናገረውን ወላሂ የምታስበውን ያውቃል። ይቅርታ ዛሬ ኢየሱስ ናፈቀኝ ልበል? አላውቅም ወላሂ። ኢየሱስ ግን ማን ነው ይሄ ይሁዳ አሳልፎ በሰላሳ ዲናር የሸጠውን ግለሰብ አብሮት ኮዲያ ወዲ እንኳን ሲል ያቅ ነበር። ለባለሙያዎቹ ቀጠሏ ውስጥ የተደበቀ ነገር ይኖር አይኖር እርቦት ሄደ ያውቅ ነበር። ላ አላህ ሳ ያ ሰላ ያዕለሙ ኻኢነት አልአዕዩን ወማ ቱኽፊ ሱዱር፣ ቅጠል ውስጥ ያለው ነገር ምን ይሁን አይሁን ብቻ እኮ አይደለም። አሁን የኔ ልብ የትኛውም ምድራዊ መሳሪያ ብታመጡ የማስበውን አይነግረኝም። የውሸታቸውን እየሞከሩ ነው። የማይሳኩላቸው ብዙ ነገሮች አሉ። አላህ ግን እንዲህ አይነት ውጥረት የማያስፈልገው በዚህ ሰዓት ዓለም ላይ በቢሊየን የሚቆጠሩ ሰዎች ተኝተው ውስጣቸውን የሚተራመሰውን ነገር ሁሉ ያውቀዋል። ለዚህ ቀለል ያለ ምሳሌ ልንገራችሁ። ዛሬ የሞባይል ሲም ካርድ ሰጥተዋችሁ የት እንዳላችሁ፣ ምን እንደምታወሩ፣ ምን እንደምትሰሩ ሁሉ ለማወቅ የሰው ልጅ እየሞከረ ነው። ደግሞ የተሳካላቸው ነው። አላህ እኔ ውስጥ ምን እንደገጠመ ምን አውቃለሁ? የግድ ሲም ካርድ መሆን አለበት እንዴ? ጥፍሬ ላይ ያደረገው ነገር እዛ ኢንፎርሜሽን ይስጠው አላህ። ምን የምናውቀው ነገር አለ? አረ ያውቃል። ቡና ቤት ስትገቢ እንቅስቃሴሽን ያውቃል፣ ስትወጪ ያውቃል፣ ቁርአን ስትቀሪ በጥሩን እያቅሪው ለማላገጥ ቅሪው ቀልጅበት ያውቃል። እንዴ ምን የማያውቀው ነገር አለ? እንኳን ሰባት ሰማይ ሰባት ምድር የገነባ አምላክ እኮ አይደለም። ይሄው የሰው ልጅ የቻለ ነው። ዛሬ እኔ እዚህ መሆኔን በደንብ ይታወቃል። የሆነ ጂፒኤስ ነው ምናምን የሚሉት ነገር አለ፣ ሞባይል ያለች ወይም የሆነ ቴሌቪዥን አለ፣ በቃ ይመጣሉ። ምን ችግር አለ? አላህስ የቀራቸው አሁን ማስበውን ነገር ማወቅ እንጂ ብዙ ነገር እኮ የሰው ልጅ እየደረሰ ነው። በቃ አሁን ትንሽ እድሜ ስጣችሁ እንጂ ልጆቻችሁ ፈረደባቸው። እያንዳንዱ እንቅስቃሴያቸው ሁሉ ያላቸው ሀብት የጫማቸው ቁጥሩ ይታወቅላቸዋል። እድሜ ስጣችሁ እንጂ የሰው ልጅ የደካማ ሽንት ቤት ገብቶ የሚወጣ አካል የዚህን ያህል እኛን ካወቀን አቦ ሰባት ሰማይ ሰባት ምድር የገነባ አምላክ በደንብ ያቅሻል። በደንብ ምንም አትደበቂው። ወሁወ ሰሚዑ ልበሲር ወላሂ አዋቂ ነው፣ ተመልካች ነው፣ ሰሚ ነው ከማንም በላይ። ዛሬ እያንዳንዱ አገር የአገሩን ደህንነት ለመጠበቅ በየደህንነት ቢሮ ያስቀመጠው ማሽን አሁን ኢትዮጵያ ላይ በቀን በጣም በርካታ ሺህ ድምፆች ይዘዋወራሉ። የሚፈለገውን ድምፅ ቀርቶ ማስቀመጥ ይቻላል፣ ይሰማሉ ማለት እኮ ነው። አምላክስ አምላክስ ወገኖች በአላህ አይሰማም በል በቃ፣ እንደዛ ይሻላል እኮ። አትሰማም ዞር በል በቃ። ከዛ ፈመን ሻ ፈል የክፍር በቃ። የፈለገ አምላክ አይሰማም ብሎ ይውጣ፣ አምላክ አያየኝም ብሎ ይውጣ። ምን አለ ከአንገት በላይ አዎ አላህማ ሁሉ ነገር ይሰማል ብለው እየተደበቁ መልከስከስ አያስኬድም። በቃ አንውጣ። እስኪ ሞክሩት አቦ፣ አላህ ይሰማቸዋል። አሁን ደስ ደስ ያለኝ ወላሂ ማለት በቃ በትክክል አላህ ዘንግቼ ነበር ማለት ነው። ገባችሁ? ከዚህ ሙሉ ወጥቼ ነበር መሰለኝ። አሁን ሳስበው ለካ አሁን የምሰራውን ነገር ያውቃል። ደግሞ ደስ የሚለው ቁርአን እያስቀራው እየሰማኝ ነው። ደስ የሚለው እናንተ ቁርአን ሲቀራ ላፕቶፕ ከፍታችሁ እያደመጣችሁ መሆኑን ያያል። አቦ አላህ ይቀበለን። ኢነ አላህ ላ ዩዲዑ አጅረ ልሙሕሲኒን፣ የበጎ ሰሪዎችን ስራ የሚያጠፋ አምላክ አይደለም። ደስ አይልም ግን አላህ ለእኔ ለመሐመድ ምን ቀድሮልኛል? ምን ቀድሯል? ሐሙስ ዛሬ ማለት ነው፣ ከአራት ሰዓት ከምናምን ጀምሮ እስከዚች ደቂቃ እቺ ቃል እስከወጣች ደቂቃ ድረስ እንዳስተምር ፈቅዷል፣ እንዳስተምር ወስኖልኛል። አልሐምዱሊላህ። ምን አለ አሁን ከቡና ቤትስ ብሆን መጥፎ ስራ ላይስ ብሆን የሚያስጠላ ውሳኔ አልነበር ህይወት የሚያበላሽ? ያውቃል። ስለዚህ ጌታ ሆይ ቁርአንህን ገልጬ እንዳስተምር ፈቃደ ስለሆነ ይህን ስላወክልኝ ይህን ስለሰማህልኝ አመሰግናለሁ። ወገኖች ታድላችኋል። በዚህ ውስጥ ኢቃማ ይስጠን። ይሄ ወልዋላ የሆኑ ባህሪያችን ያስወግድልን እንጂ ቁርአን ቁጭ ብላችሁ እንድታዳምጡ ወሰንላችሁ። ቁጭ ብላችሁ ስታዳምጡ ያያችኋል። አረ ይሰማችኋል። አረ ተውት፣ ውስጣችሁ ደስ ይበለው ይክፋው። ያውቃል፣ አወቀላችሁ። ምን ደስ እያላችሁ እንደምትማሩ እኔ ወላሂ ከሞባይል ላይ ከኢንተርኔት ላይ አልነሳም ነበር። ምን ቢሆን የማስተምራት ትምህርት 100% እንደሚያስደስታችሁ ባውቅ ዝም ብዬ አስተምር ነበር። ስለማላቅ እናደላለሁ። ግን አስተምራችሁና ገብቷቸዋል አልገባቸውም፣ ማን የተቀመጠው ማን አላዳመጠኝም፣ ዝም ብዬ ነው ወይም ለፈልፈው እያልኩ ጭንቀት ውስጥ ነው። አያችሁ፣ ስለማላውቅ። ኢየሱስም እንደዚህ አያውቅም ነበር። አላህ ግን ያውቃል፣ ይሰማል፣ ያያል። ይሄ ነው እኔ ተውሂድ ማለት ይሄ ነው። እናንተ እንደ ምናልባት ዘዋሂር የሚታዩ ሽርኮች ላይ መዝመት ብቻ ከመሰላችሁ በቃ አላህ ያየኛል። ይሄ ተውሂድ ነው። አላህን ልብ ውስጥ የምታስቀምጭበት ገብርኤል ያየኛል፣ ነቢዩ ያየኛል፣ ኢሳ ያየኛል፣ ጅኑ ያየኝ የለም በቃ ያየኛል። ተደብቄ የምሰራውን ስራ ሁሉ የሚያውቅ አንድዬ ነው። ይሄን አምላክ ነው መያዝ ያለብኝ። አቦ ዱዓ አድርጉልኝ። ይሄ የምነግራችሁ ቃል ውስጤ ገብቶ ህይወቴ እንዲቀየር ዱዓ አድርጉልኝ። ለሁ አለ ለሱ እኮ ነው ይለናል አላህ መቃሊዱ ሰማዋቲ ወልአርድ፣ የሰማያትና የምድር መክፈቻ ቁልፉ የእሱ ነው። ሰማያት ዝናብ እንዲያዘንቡ ቁልፍ ያለው በአላህ እጅ ነው። ሰማያት ለእናንተ ለህይወታችሁ በጣም አንገብጋቢ የሆነውን ውሃ እንዲያወርዱ ቁልፉ በእጁ ነው ያለው። እምቢ አልከፍትም፣ ዞር በሉ ጨምላቆች ቢልስ ወላሂ ደርቃችሁ ትቀራላችሁ፣ ወላሂ ደርቃችሁ ትቀራላችሁ። መናገር አትችሉ፣ ሰውነታችሁ ይዝለፈለፋል። አንድ ሳምንትም ቦጫረቃላችሁ፣ ትታገላላችሁ። ከዛ ምድርን እናት ቁጭ ብላ ልጇ ምድርን ስትለቅ ታያታለች። ውሃው ይቆላል፣ በየተራ ታልቃላችሁ። አሁን ቁርአኑን አንሰማም፣ ምክር አንሰማም ብለን የምንሄድባቸው ቡና ቤቶች፣ ጭፈራ ቤቶች ሁሉ መጠጥ የሚጠምቁበት ነገር ያጣሉ፣ ደርቀው ይቀራሉ። መቃሊዱ ሰማዋት፣ የሰማያት ቁልፍ፣ የሪዝቅ በራችሁ፣ ህይወታችሁ ቁልፉ ነገር በእጁን ያለ። ወልአርድ የምድርም እንደዚሁ። አስፋልት ላይ እስኪ ዝሩ ወንድሞች እህቶች፣ አይበቅልም እኮ በቃ ልክ እንደዛው። ምድር ሁሉ አታብቂ፣ ምንም ነገር እንዳትሰጪ። ጨምላቆች ናቸው እነዚህ የሰው ልጆች አብዝተውታል ቢል በቃ ምድር ምንም ነገር እንዳሰጠን ቁልፉን ቢዘጋው በቃ ማፊ ማፊ አቅም፣ ምንም አቅም የላችሁም። ደካሞች ናችሁ። ደካማ፣ ደሃ፣ ጃሂል፣ አቅመ ቢሶች ነን። ምንም ነገር እጃችን ላይ ነው። እኔ አሁን ይህን ሰሞን ግራ እየገባኛለሁ። ምንድን ነው ታውቃላችሁ? ታውቃላችሁ እህት ወንድሞች፣ በጣም ግራ እየገባኛለሁ። ህይወታችን ጋራንቲ የለውም። ተውት፣ ይሄ ሀብታም የተማረ ጉልበተኛ መሳሪያ ያለው ምናምን ተውት። በህይወት ለመኖር ጋራንቲ ያለው ሰው የለም። በቃ አስተምሬያችሁ ጋደም ላለው ሹልክ ሲፈልግ ጨምላቃ እስካሁን ድረስ ኖርሻል ይበቃሻል ብሎ ህይወቴን ቢወስደው መልስልኝ እንኳን ብዬ መጠየቅ ማልችል ተራ ምስኪን ሰው ነው። ይሄ ሰው ነው አሁን አመፅ ትቢት ውስጥ ገብቶ መከራ ሚያው። እኔህን ሰሞን መርካቶ ስራ ፈጠራ ብዬ ዞር ዞር እያልኩ ነው። ሰው አምላኩን ረስቶ በቃ ጨለት ብሎ ወጥቷል። ጨንቆኝ ነው መለሰው። እሺ ለማን ነው ሀዲስ የሚነገረው? ለማን ነው ቁርአን የሚነገረው? ይጨንቃችኋል። ሰው እናቴ ዛሬ ምን ነገረችኝ መሰላችሁ? በጣም የሚገርም ነገር ማለት ነው። አሁን ከመግሪብ በኋላ ነው፣ ከመግሪብ በፊት ዘይርያት ነበርና ዘርዬ አለችኝ። አቤት አልኳት። አረ ጉድ ታሪክ ሰሙ አለች። የሆነች ሙስሊም ነች፣ ስስ ነገር ለብሳ ሰውነቷ ይታያል አለችኝ። እና አንዱ ሙስሊም ጨነቀውና ቁትሽን አሁን አዝራኤል ይመጣብሽስ ሲላት፣ እንዲህ አየችውና በቃ እንዲመጣ ሚስድ ኮል አድርግለት ከፈለግ ቲቪቱ አያችሁት? ሂድ ሚስቲ ኮል አድርግለት። ከዛ ልጁ ደንግጬ አለ። የእናቴ ያው ነው የእናቴ ንግግር ነው። ደንግጦ አለችኝ፣ ለአንቺ የመጣው በላ እኔ ወላሂ ለዓዚም ነው የምላችሁ። አያችሁ ጋራንቲ የሌለው ሀያት ሰው ትን ብሎት ይሞታል። አሁን አረቡ ዓለም የሌለው ከልቅ ሞቷል። የእናንተም ተራ ደርሷል። ከእኛ ውስጥ አሁን ነገ የሆነ ሰው ሽልክ ይላል። እንኳን አምላክ አቅም ብላችሁ ግብ ግብ ውስጥ ግርግር ውስጥ ልትገቡ ቀርቶ ወላሂ የመኖር ጋራንቲ ዋስትና የሌላችሁ ምስኪን ደካማ ፍጡሮች ናቸው። እና ይህን አህያል አምላክ ነጥፍ ከሱ በላይ ሌላን አካል መፍራት፣ መገዛት፣ ማምለክ አቤት ውድቀት! የሰው ልጅ ይበቃል እኮ ነበር። ዛሬ በጣም የምትወዷት እናታችሁ ሽልክ ብላ ሄዳለች። አሁን እኔ ሞታለሁ። ስቦት ወይኔ ያ ኡስታዝ ሞተ። ከዛ ትረሺዋለሽ፣ አንቺም ቀጥለሽ የቀን ጉዳይ እንጂ እንደምትከተይ ኡስታዙን አታውቂው። ለሁ መቃሊዱ ሰማዋት ወልአርድ፣ የሰማይ የምድር መክፈቻ ቁልፍ ያለው ረብ ልዓለሚን እጅ ነው። ይህን አምላክ ውደዱት፣ ይህን አምላክ ተገዙት፣ ይህን አምላክ አፍቅሩት። ይህ አምላክ ያዘጋጀው ጀሃነም የሚባለው ዓለም ከባድ ነው፣ እምቢ ስትሉ ይከታችኋል። የብስጡ ርስቅ አላህ ሲሳይን ያሰፋል። የብስጡ ማለት ይዘረጋል፣ ያሰፋል ማለት ነው። አርዝቅ ሊመን የሻ ርዝቅን ለሚፈልግ አያችሁ። ለሁ መቃሊዱ ሰማዋት ወልአርድ፣ የምድርም የሰማይም ቁልፉ እጁ ነው ያለ። ስለዚህ መሐመድ ዘርዬ የሚገባው ከሆነ ሲሳይ ትንሽ ልቀቅ ያደርግለታል፣ የማይገባው ደግሞ ከሆነ ያዝ ያደርግበታል። በአላህ ይዣቸዋለሁ። ድሆች ተሰብስበው እንደው ሀብታም ለመሆን በጉልበት በኃይል ቢሆን ሰላማዊ ሰልፍ አይወጡም ነበር? ይወጡ ነበር እኮ ግን ምንም አቅም የላቸው። አላህ ሲፈልግ አንድን ሀገር ሙሉ ድሃ ያደርገዋል። ሙሉ ከአስከፋ በጭቃ ቤት የሚኖር ያደርገዋል። አንዱን ሀገር ደግሞ ከሀ እስከፋ በድንጋይ ቤት እየኖሩ አረንጓዴ ተክል ጠፍቶ ወደ ድሆች ሀገር ሄደው መኖር የሚናፍቁበትን ይሁት ሲስተም ይዘረጋላቸዋል። ሁለቱም ስቃይ ላይ ናቸው። ግን ከስቃይ የተረፉት እሱን ያገኙት ብቻ ናቸው። እሱን ያገኙት ብቻ ናቸው። በቀደም አንዱ ስለ ጋብቻ አወራንና ወይ ወይ የሀብታም ኑሮ አለኝ። አቤት ስቃይ፣ አቤት ስቃይ አለኝ። ለካ እርሱም ታጭቷል፣ ጓደኞቹም ታጭተዋል። ታሪኮችን ሰማ ማለት ነው። እና ድንጋይ ቤቶች ስለበዙ ሰላም ያለ እንዳይመስላችሁ፣ ጭቃ ቤቶችም ስለበዙ ሰው ምርር የሚል ሀያት ውስጥ እንዳለ አታስቡ። አላህ ግን ሲፈልግ ያጠባዋል፣ ሲፈልግ ያሰፋዋል ርዝቁን። ወላሂ እኔ በግሌ ማለት ነው በግሌ ከአላሙዲን ያላነሰ ቀብረር ያለ ሀያት ውስጥ ነው ያለሁት። በቃ ምንም አልጎደለኝ። ምናልባት እሳቸው አውሮፕላን አስነስቶ በሹፌር ሄዶ ይሆናል። እኔ ደግሞ እንደምንም ሸቃቅልና እንደ 10 ሺህ ብር በሆነ ህጅ ትኬት ቆርጬ እንፈልግበት ሀገር ሄዳለሁ። በቃ ልዩነታችን መፍጠናቸው እንጂ እኩል ነን። ሰፋ ፈተና ነው፣ እዚህ ጠበበ ፈተና ነው። የብስጡ ርዝቅ ሊመን የሻኡ ሊየብተልየሁ ወየቅድር አመን የሻኡ ሊየብተልየሁ። ወገኖች ሲፈልግ ያጠበዋል ፈተና ነው፣ ሲፈልግ ያሰፋዋል ፈተና ነው። ፍቅርም አይደለም፣ ፍቅርም አይደለም። ስለዚህ የብስጡ ርዝቅ ሊመን የሻኡ ወየቅድር፣ አላህ ለሚፈልገው ሰው ይበትነዋል። ወይ እኔ ዛሬ ሰው አብዷል እኮ እኔ ወጣ ብዬ ንግዱ ዓለም ውስጥ ገብቼ አይቼ ስወጣ የሚሰማኝ ስሜት ትንሽ ከፋ እያለ ሰው አበደ። በቃ ምልሽ በቃ ይሄ አላህ ይስጠውም አይስጠውም አያውቅም። ዱንያን ለማግኘት በቃ ታች ላይ ነው። ከመስጊድ እኮ ሰው ወጣ መስጊድ በቃ የሆነች እዳ ያለችበት እሷን ለመክፈል ሮጦ ገብቶ ከፍሎ ነው የሚወጣው። እዳስ ከደበረውም ደግሞ ዝግት ነው የሚያደርገው። ኢነሁ ቢኩል ሸይኢን ዓሊም፣ እሱ እኮ በሁሉም ነገር ላይ አዋቂ ነው። እህትና ወንድሞች፣ ምንም ምንም ከእሱ ዒልም ውጭ ያለ ነገር የለም። እኔ ቤት ውስጥ አሁን የልጆቼ አተኛኝ ስርዓት ያውቀዋል። ምን ማያውቀው ነገር አለ? ኢነሁ ቢኩል ሸይኢን ዓሊም፣ እሱ እኮ ስለ ሁሉም ነገር ያውቃል። ወንድሞች እነሆ ቢኩል ሸይኢን ዓሊም፣ እነሆ ቢኩል ሸይኢን ዓሊም። ዛሬ ቀን የሰራሽውን ወንጀል ሁሉ ያውቀዋል። የሰራሁትን መጥፎ ተግባር ሁሉ ያውቅብኛል። እያወቀ ነው የሰራሽው። እሱ ሳያይሽ ሳይመለከትሽ ሳያውቅብሽ የሰራሽ ወንጀል የለም። አህሳሁ ላሁ ፈነሱሁ ይላል። የሰሩትን መጥፎ ተግባር አላህ ቆጥሮ ጽፎ ይዞታል። እነሱ ግን ረሱ። ወይኔ ዘርሽዋሚ አይ እህቶች፣ ያልታወቀባችሁ መስሏችኋል? እጃችሁ ዛሬ ህገወጥ ነገር ጨብጣችሁ ከሆነ ቂያማ ቀን ጨብጣለች። አላህም አይቷል አውቋል። ስለዚህ ቂያማ ቀን እዳው ከባድ ነው። ሸረዐ ለኩም ሚነ ዲን ሸረዐ፣ አላህ ደነገገ ለኩም ለእናንተ፣ ሚነ ዲኒ ከሃይማኖት በኩል ደነገግላችሁ፣ ማ ወሳ ያዘዘበትን ነገር። ማ ማለት ነገር፣ ወሳ ያዘዘበትን ነገር። ብሂ በሱ፣ ኑሐን ኑሕን ያዘዘበትን ነገር ለእናንተ ከሃይማኖት በኩል ደንግጎላችኋል። ወለዚ ያ ነው አውሐይና ኢለይክ ወደ አንተ ያስተላለፍ ነው። አውሐይና ማለት በወሕይ መልኩ ያወረድ ነው ማለት ነው። ኢለይከ ያ ነው ወደ አንተ በወሕይ መልኩ ያወረድ ነው። የትኛው? ወማ ወሰይና ያዘዝንበት ነገር ቢሂ በሱ ኢብራሂማ ኢብራሂምን ያዘዝንበት ነገር ወሙሳ ሙሳን ያዘዝንበትን ነገር ነው ወደ አንተ በወሕይ መልኩ ያወረድ ነው። ወዒሳ ኢሳን ኢየሱስን ያዘዝንበትን ነገር ነው ዛሬ ወደ አንተ ያወረድ ነው። ምንድነው እሱ ስትሉ፣ አን አቂሙ ዲን ዲንን ቀጥ አርጋችሁ አቁሙት ብለን ኢየሱስን ትእዛዝ ሰጥተነው ነበር። ኢብራሂምን ትእዛዝ ሰጥተነው ነበር። ሙሳን ትእዛዝ ሰጥተነው ነበር። ምን አደረጉ? ቀጥ አርገው አቁመው አለፉ። አንተንም ያዘዝንህ ወደ አንተ ያወረድነው ራእይ መልእክቱ ይሄው ነው። ወማ ወሰይና ብሂ ኢብራሂማ ወሙሳ ወዒሳ አን አቂሙ ዲን። በቃ ይሄ መሰረታዊ የሃይማኖቱ ግንድ አቋም ነው። ይህን አቋም ለሁሉም ነቢያቶች አዘናቸው ነበር። ዛሬም ወደ አንተ አውሐይና በወሕይ በራእይ መልኩ ነግረንሃል። አንተ ማቁሙ ዲኑ ወላ ተተፈረቁ አትገነጣጠሉ አትለያዩ። ዲኑን ቀጥ አርጋችሁ ያዙ። ዛሬ ዳሩ ቢላልና ኢንተርፌዝ ውስጣቸው ቁርሾ አለ። ይቅርታ ልሳደብ፣ ውስጣቸው ቁርሾ አለ። ቁርአን የማያስተናግደው ቁርሾ ተራ፣ በተለይ ጃሂሎች ናቸው ያዙ። እቅፍ አድርገው ይዘው ተገነጣጥለው ነገሌሩ አትግቡ ምናምን። ወላ ተተፈረቁ፣ ዲን የምትደግፉ ከሆነ ቁርአን ከሆነ ስሜታችሁ እስላም ከሆነ፣ ወላ ተተፈረቁ አትገነጣጠሉ አትለያዩ። ይሄ የቆሸሸውን ጭንቅላት ቀይሩት ነው የሚለው ቁርአን። ወላ ተተፈረቁ ይሄ ኢብራሂም የታዘዘበት፣ ኢሳ የታዘዘበት፣ ሙሳ የታዘዘበት ወደ ረሱል የመጣ መልእክት ነው ወገኖች። ወላ ተተፈረቁ አን አቂሙ ዲን ወላ ተተፈረቁ። ዲኑን ቀጥ አድርጋችሁ ያዙት፣ አትገነጣጠሉ። መታዝዥ ኢንተርፌዝ ለብቻ፣ ዳሩ ቢላል ለብቻ። ቁርሾ ኢና ሊላሂ ወኢና ኢለይሂ ራጅዑን። ሀል አንቱም ሙስሊሙን? እባካችሁ ሙስሊሞች ናችሁ እናንተ? ቁርአንን ተቀብላችኋል? ሐቂቃ ጀነት መግባት አስጨንቋችኋል? ከጀሃነም መትረፍ አሳስቧችኋል? ቢላሂ ዓለይኩም አክቢሩን፣ እስኪ ንገሩኝ፣ እስኪ አውሩት። ወይኔ አረ ዲን ፌክ አይደለም። በአላህ ሁሉ ነገራችን እኮ በቃ ክፍት ነው። ወደ ጀሃነም ሰዓት ተምዘግዝጎ ለመውረድ ክፍት ብሎ እኮ የጠበቃችን መሮጥ ብቻ። የሆነ ሩም ይከፈታል፣ የሆነ ሩም ተቃራኒ። ሙስሊሞች ወይ ጉድ እንዴት ያምርባችኋል! እኔ እነ ገሌሩ ምናምን ብሎ ስትገነጣጠሉ መጀመሪያ ብላችሁ የቁርአንን ተቀብላችሁታል? ጥያቄ ነው። አንድ ጊዜ ማለት ነው የሆነ ቢሮ ገባ። እኔ ልዩነት በጣም ከሚጠሉት ሰዎች ግንባር ቀደመኝ፣ አጠፋለሁ። እሳሳታለሁ፣ ሰው ነኝ፣ ብዙ ደካማ ጎኖች አሉኝ። መገነጣጠል ግን በጣም እንኳን ሙስሊሞች እኮ አሉ ኢትዮጵያ ላይ ያሉ ክርስቲያንና ሙስሊሞች እንዲህ ተገነጣጥለው ተከፋፍለው ሳይ እደነግጣለሁ፣ አዝናለሁ፣ ያሳስበኛል። ከምር ነው ብላል። ምን ይሁን ታዲያ ካላችሁ ልዩነቱን ተቀብሎ በፍቅር እየተነጋገሩ ችግሮቹን ልዩነቶችን መፍታት ይቻላል ብዬ ማስብ ሰው ነው። እና ሄድኩኝና የሆነ ቢሮ አረ አንድ ነን ባካችሁ፣ ሁላችንም ቁራን ሊያዝ ነው። አዎ ጌታችን አላህ አይደለም? አዎ ሰላት ሳል አይደለም እንደሚሰግዱ? አዎ ጾሙስ ሀጁስ? አዎ አረ አንድ ነን። የሆነ ትርካ ምርኬ ነገር ውስጥ ገብታችሁ አትገነጣጥሉን አልኳቸው። ወይ መሐመድ እኮ ምስኪን ነው የዋህ ነው አልገባውም። አንተ እኔ ከአንተ በላይ ቁርአን አውቃለሁ ሀዲስ ቀርቻለሁ አልገባውም ምናምን የምትለኝ ነገር ቶ ምናምን አልኩ። አወራሁ ነው መጨረሻ ላይ እነሱ ልዩነት አለን ይሉኛል። እኔ አይገባኝም አይገባኝም ዲኑን ሳልረዳው ቀርቼ እንዳይመስላችሁ። እዛ መጨረሻ ላይ እኔ አንድ ጥያቄ ልጠይቃቸው አልኳቸው። የእኔ ጥያቄ እናንተ ከምትሉት በላይ የገዘፈ ነው። ምን አሉ? እናንተ ቁርአንን እንደ ዳዒ ለእስላም እንደሚቆረቆር ግሩፕ ቁርአኑ ተቀብላችሁ ተባሉ። ይህን ንገሩኝ አልኳቸው። ወላሂ ሱመ ወላሂ ቅው ነው ያሉት። ቅው ተቀብላችሁታል? አዎ። ምን ማለትህ ነው አሉ። ወላሂ ሁላቸው ሙስታዞች ናቸው ለዲን የሚቆረቆራል የሚሉ። ምን ማለትህ ነው አሉ። እኔ ማቀው አልኳቸው። ቁርአን ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ይልና አያቷን ሲዘጋት ኢንኩንቱም ሙእሚኒን፣ ሙእሚን ከሆናችሁ ልዩነታችሁን ወደ ቁርአንና ወደ ሀዲስ መልሱት የሚል መጽሐፍ ያለ ይህን ተቀብላችኋል አሉ። ወላሂ መልስ የሰጠኝ የለም። አንዱ በሳል ሰው ነው ለብቻ የጠራኝና ምን ማለት መሰለ ምና ረጅም ሰዓት አወራ። እንደ ግሩፕ ግን እንደዚህ በቃ ቢሮ ድረስ ጮኸ ነው የወጣው። ወላ ተተፈረቁ በዛሬው ትምህርት ቢላል ሩም ምናምን ሩም ኢንተርፌስ ሩም ምናምን ነገዴ ጋር አልገባም። ስሜታችሁ ከሆነ እዛው በቃ ሩሙን ለቃችሁ ጡ ህዝብ አትገነጣጥሉብን። ከደበራችሁ ደበረኝን ብታስወግዱ ደስ ይለናል። ኦኬ ብቻ የዳዕዋ ወንድሞቻችን ምን መሰላችሁ፣ ጀነት ለመግባት ሁለት እርምጃ ይበቃል አሉ። ሀዲስ ይሁን ምን ይሁን አላሁ አለም፣ ግን እንትኗ ትጥመኛለች። አንደኛው እርምጃ ስሜት መርገጥ ነው አሉ፣ ሁለተኛው ጀነት መግባት ነው አሉ። ቁርአን ደግሞ ምን አለ? ወአማ መን ኻፈ መቃመ ረቢሂ ወነሀ ነፍሰ አኒል ሀዋ፣ አላህ ፊት ራቁቴን እቆማለሁ ብሎ የፈራ ሳይቅ ብልቱ ሁሉ ተገልጦ ማለት ነው፣ ሱሪ ሳይለብስ ፓንት ሳይለብስ ሴቷም እንደዚህ ጡት መያዣ እንኳን ሳታደርግ አምላክ ፊት ትቆማለች። ወአማ መን ኻፈ መቃመ ረቢሂ፣ ጌታው ፊት እቆማለሁ ብሎ የፈራና የተርበተበተ ይሄ ጉዳይ ያሳሰበው አለ። ከዛስ ወነሀ ነፍሰ አኒል ሀዋ፣ ስሜቱን ነፍሱን ይቅርታ ከዝንባሌዋ ይከለከላል። ዝንባሌ ማለት አሁን ቅድም መሬም ድምፃችን ይሆን ነገር አለ አይደል? ከዛ በኋላ ነፍሷ ምን አለቻት? የሆን ነገር ጠቅ አደረገቻት። ቃሉ ሙሉ ለሙሉ አልሰማኋትም እንጂ ነፍሷ ያዘዛትን ነገር ነው የተገበረችው። ቁርአን ግብር እያለ ወነሀ ነፍሰ አኒል ሀዋ፣ ስሜትን ከዝንባሌዋ የገታ አለ። ፈኢነል ጀነተ ሂየል መእዋ። ዋው ያረብ ተናገርከው እኮ ከዚህ በላይ ወመን አስደቁ ሚን ላህ ቂላ። እና ላህ ጀሚል ወቀውልሁ ጀሚል ወፊዕልሁ እናንተን ኢንተርኔት ሳትተያዩ እንድትጋጩ ሳትተያዩ እንድትጋጩ ሳትተያዩ እንድትጣሉ የጋበዛችሁ ቁርአን አይደለም ወላሂ አይደለም የጋበዛችሁ ስሜታችሁ ነው ነፍሳችሁ ነች ክፉ ክፉ ነገር ብቻ ነው የሚያምራት ان النفس لاماره بالسوء الا ما رحم ربي አቦች ነፍስ ካልተዋችኋት ትገነጣጣላላችሁ ቋንቋችሁ ራሱ ያስጠላል ተግባራችሁ ያስጠላል አንድነት የለም ፍቅር የለም በጎ ማሰብ የለም እኔ ከእስላም የተማርኩት ለምሳሌ አንድ ሰው አላህን አልተቀበለም በርግጠኝነት እኔ ብጨነቀው ሩም ውስጥ መጥቶ ሲረብሽ እናንተ ስሜቶቻችሁን ስለሚነካው አባረው ቀይ ስጠው ምናምን ነው በቃ ይሄ ነፍሳችሁ ይላችሁ ስሜት የምትለው ይሄን ነው እኔ የሚገባኝ እኔ ግን ይሄ ግን ለሰባ አንጀት ይነም ይበላኝ በዚህ ተግባሩ ወዴት ነው የሚሄደው ወነህ النفس عن الهوى እስኪ እየተጎዳችሁ ስሜቶቻችሁን እንብኝ በሏት والله ይሄን ባህሪ እኔ ማውራው ውሸት አይደለም ውሸት ነው ካላችሁኝ በሩ ክፍት ነው አለ ለዓይኒ ወራስ ይቀበላችኋለሁ ትንሽ ስትነኩ ብዙም ያስለፈልፋችሁ ፈስ ያለበት ዝላ አይችልም ይላል ለማራ ውስጡ የቆሸሸ ስሜቱን ብቻ የሚያስብ ሰው ጠጣር ቃል ተናግራችሁ እውነት እንኳን ቢሆን አይዋጥለትም ያ احبابي እኛኮ ምናውራው ከስሜት በላይ ሁኖ እኮ ይለን ቁርአን ምክንያቱም አምላክ ነው ብላችሁ ያዛችሁት አምላክ ፋጢረ السماوات والارض እኔ ያለሁት አሁን ስንት በስንት ነው ቤት 6 በ4 ነው 4 በ5 ነው ቤቴ ሳሎን ክፍሏ 6 ምናምን ምናምን ቤት ውስጥ ነው ያለሁት እኔ ደግሞ የተቀመጥኩበት 2 ካሬ ሜትር አጥቷል አላህ ማለትሳ ይሄን ግዙፍ ዩኒቨርስ ወደ መኖር ያመጣ አምላክ ነው የዚህን አምላክ ፍላጎት ለመምሏት እኔ ከስሜቴ በላይ ከፍ ካላልኩ ኖ ወፍጾም ፌክ ፌክ ዋለች እሷም እኛ ምናምን እያለች ምዝተው እንትና ስሜት ነው ዲን እንደዚህ አይደለም ዲን ይሄ በቃ ዲን እስልምና ማለት ነው የገባኝ በቃ ወላ ተተፈረቁ አን አቂሙ ዲን ወላ ተተፈረቁ አን አቂሙ ዲን ወላ ተተፈረቁ ያ አህባብ ስትገነጣጠሉ እኔ ምነግራችሁ ወደ ጀሃነም እሳት ለመውረድ ራሳችሁን እያጫችሁ ነው እኔ ኢትዮጵያ ውስጥ ነው ያለሁት ኢትዮጵያ ውስጥ ያሉ ልዩነቶችን ሙስሊማከል ያሉ ልዩነት ያለ ምንም ሸካ አቋለሁ አንድ መጽሐፍ 178 ገጽ መጽሐፍ ጽፌያለሁ ይህ ልዩነት እስከ መቼ ቢይ እንባዬ ዱብ ዱብ ይያል ይጻፍኩት ኦኬ ልዩነቱን አቋለሁ ኪታብ ቁርአን ተገልጾ ያቀም ዑለማ ይለያይ ዳኢ ይለያይ ወጣት ይለያይ መስጊድ ውስጥ ይለያዩ ቁርአን ተነስተው ያቀም ይለያያሉ ነገሌ ግሩፕ ይባላል የነገሌ ግሩፕ ይባላል ሰው ጀነት ለመግባት ቁጭ ብሎ ማውራት አልቻለም አቦ ቁርአንን ቀድሚያ ተቀበሉት ወላ ተተፈረቁ ነው የሚለው በግል መሮጥ ጀነት አይከተም አን አቂሙ ዲን ወላ ተተፈረቁ መገነጣጠል የስሜት ጉዳይ ነው አሁን እኔ ማለት ነው እኔ አሁን ከኔ ስሜት ጋር ማይሄድ ሰው የሚያወራው ነገር አይጠመኝም አልኩ የሚያወራው ለት ኮድ ይሆን ይችላል እነት ይዞ ከመጣ ለቀበለው ኩራት ማለት እኮ ይሄ ነው ዛሬ አሁን ኢትዮጵያ ውስጥ ይኸው 20 አመት በመማር ማስተማር ዓለም ውስጥ አለ እኔ ሰዎች ተገነጣጥለው ቁጭ ብለው ቁርአን የገለጹበት ታሪክ አላስታውስም የሆነ ጊዜ ብቻ ዑለሞቹ ጀምረው ነበር እሱም በምን ደቆ ማላቀ አቦይ ፌክ ፌኩን ተውት ያ አህባብ الله جل وعلا جنات اللي ستاچو سميتوچاچو انتو ان اقيموا الدين دينن قطارغاچو اقوموا ولا تتفرقوا باهونو ساعات سو ميطمو خلاف يالبت نغرن تاقالاچو اون صلاه الليل خلاف يالبت مارك سله صلاه الليل دعوه سمطاش تاقالاچو دي سمطاچو لو وغروج يلم بقى سله صلاه الليل اي نغرم انسجد ذكر لاي الله ذكر بتعمل وسطوتال ذكر بنذكر وتوت ያደረገን ሰው የለም ግን አንዲት የخلاف አጀንዳ ተመጣለች በቃ በሱ ጉዳይ ላይ ሲዘፍን ነው ሰው ምንድነው ምን አለ ሰውን አላህን እንዲያመልክ ብዙ የሚነገር ነገር አለ እና ኺላፍ ላይ ሙጭጭ ያሉ አካሎች አሉ። ሙጭጭ በቃ ለልዩነት የተፈጠሩ እስኪመስላችሁ ድረስ ቁርአን ደግሞ ኮምፕሌትሊ ወላ ተፈረቁ እያለን ግጭ ልዩነት እንኳን ቢኖር በውይይት ፍቱት ነው የሚለው ወላ ተፈረቁ ከቡራለ ከበደ على المشركين المشركوች ወደ ቁርአን ተመልሻለሁ ከቡራ على المشركين المشركوች ላይ እኮ ከበዳቸው ተለቀባቸው ምን ማ ተድዑሁም እምትጠራበት ነገር እነሱ ማ ነገር ተድዑ እምትጠራበት ነገር ሁም እነሱ እነሱን እምትጠራበት ነገር ከበዳቸው ኢለይሂ ወደሱ ነገር እየጠራቸው ነው አይደል አው ለብሳ ሰለም የመካ ሙሽሪኮችን ወዴት ነበር የሚጠሩት ወደ ላ ኢላሀ ኢላላህ السلام عليكم اوكي كبر على المشركين بمكه مشرك ما برسب لا يكبداتهم من ما تدعوهم الناس اللي متربت نجر كبداتهم اليه ودسو ود لا اله الا الله استراته وطام كبداتهم كبداتهم يلال جن አንተ ትርህን ቀጥል አንተ ልፋትህን ቀጥል አላሁ ጀጅተቢ ኢለይሂ ማን ይሻ አላሁ ደራሱ ሰዎችን ይመርጣል ይፈልጋቸውን ሰዎች ወይህዲ ኢለይሂ ማን ዩኒብ ይመራል ወደሱ ኢለይሂ ማለት ወደሱ የሚወስደውን ይሁት ጎዳና ይመራል ማንን ማን ዩኒብ የሚመለሱ ሰዎችን ይላል ስለዚህ ከኛ መካከለ ራሱ አላህ ቅኑን መንገድ እንዲመራችሁ ትፈልጋላችሁ አዎ ካላችሁበት ወንጀል ውጡና ፊታችሁ ወደ አላህ አዙሩ ተመለሱ ስትመለሱ አላህ ይመራችኋል እናንተ ግን እዛው መጥፎ ተግባር ላይ ቁጭ ብላችሁ አስተግፍሩላህ አይሰራም መጥፎ ተግባር ላይ ተቀምጠን አላህ እንዲምረን የምንጠይቀው ጥያቄ አይሰራም እኛ ስንመለስ አላህ ይመራናል ያግዘናል ወደሚፈልገው አቅጣጫ ይጠቁመናል ማለት ነው وما تفرقوا يميلون ነገ እንቅራው በአዲስ ስሜት ብዙ ተቀራ አይደለም ዛሬ ይጅተቢ ማለት ይመርጣል ማለት ነው አላሁ ይጅተቢ አላህ ይመርጣል ማን ይሻኡ የሚፈልገውን ሰው እሺ ይበቃል አይደል ወገኖች 10 ቁጥሬቱ ጋር ነው ኦኬ النسار لقتل شنقلك على الشميلة وتافت على والتنش فقو عالتليا يمر الله سلمك كاويان يورانو إلا بهننجي من بعدي كبستوالا بهننجي ما جاءه العلم اوقات كما طالعاتهم بحالا بيهون انجي مكاويان التلياهم مال وين دهو وما تفرق اهل الاديان المختلفه من اليهود والنصارى وغيرهم الا من بعد ما قامت عليهم الحجج والبراهين من النبي المرسل اليهم يتلياهو يامنت لمثال نصاروج يهودوج يمكه مشركوج بساعات املاك يهودو فارساويان ፀሐይ አምላኪዎች በአጠቃላይ አንድ ነበር አቆማቸው አቆማቸው ምንድነው ኩፍር የሚባል አምላክ ላይ ልዩነት የመጣው መቼ ነው ኢላ ማ ጃአሁሙል ዒልም ወቀት ወለነሱ ከመጣላቸው በኋላ ቢሆን እንጂ ሁላቸውም በኩፍር ላይ በሽርክ ላይ መንገዳቸው አንዱ ድንጋይ አንዱ ዛፍ አንዱ ፀሐይ አንዱ ጨረቃ አንዱ ሰው አንዱ መልአክ ያምልክ እንጂ ሁሉም ሙሽሪክ ነበር፣ ሁሉም በክህደት ዓለሙ ሲንቦጫረቅ ነበር አለ። ኢላ ምን ባዕድ ማ ጃአሁ ልዕልም። የሚያናደው ደግሞ እኮ ሰው ምን ሊያየው በማያውቅበት ሰዓት ላይ ስላላወቀ ነው ይባላል፣ ኡዝርም ይሰጠዋል። መረጃ ሲመጣ እውነት ሲመጣ ሰው ወደ እውነት ነው መጠጋት ያለበት። የግል ስሜቱን የግል አስተሳሰቡን ትቶ ለእውነት ነው ማደር ያለበት አይደለም። ይሄን ይተውና ግን እውነቱ መጣላቸው ጊዜ ሰው በጋድ መገነጣጠል ጀመር ማለት ነው። ረሱል ሰለም ሲላኩ ሰዎች ከአምላካቸው ጋር ጥሩ ግንኙነት እንዲኖራቸው ለማድረግ ነው። ግን ረሱል ግልጽ ያለ መረጃ ይዘው መጥተው ሲያስተምሩ ግን ከፊሉ ይሄ ነገር እውነት ሳይሆን አይቀርም ብሎ ገብቶ ለእውነት ሰራ ኖረ። ከፊሉ ግን ኖ ይሄ ነገር ሐሰት ነው ብሎ በዛው በኩፍር አቋሙ ላይ ቀጠለ። ይሄን ጊዜ ግልጽ ያለ ምን ተፈጠረ? ልዩነት፣ አማኝና ከሃዲ የሚል ድሮ በክህደት ዓለም ላይ ወጥ የሆነ አቋም ነበራቸው። እውነቱ ግን ሲመጣ ያን ጊዜ ልዩነት ተፈጠረ ይላል ቁርአን። ለምን ሲባል በግየን በይነሁም፣ መሀከላቸው ላይ ባለው ወሰን ኃላፊነት ዙልም ወይም ወሐሰደን ወዒናደን ከሙግት ከምቀኝነት ከድንበር ማለፍ ከመጥፎ ስሜት ተነስተው ሰዎች ተገነጣጠሏል። ዛሬ ራሱ እኮ ሙስሊም ማህበረሰብ ስትመታችሁ እነገሌ ግሩፕ እና እነገሌ ግሩፕ ለምን አይስማሙም ብትሉ ግሩፕ የሚያንቀሳቅሱ አደገኛ መጥፎ ሰዎች አሉ፣ ወሰን አላፊዎች አሉ። ላይ ላዩ ስታያቸው መላይካ ይመስሏችሁ ይሆናል፣ መላይካ ይመስሏችሁ። ውስጣቸው ግን ስገቡ የግል ስሜታቸውን የግል ፍላጎታቸውን የግል ጥቅማቸውን ለማስከበር የቆሙ እንጂ የአምላክን ፍላጎት ለማስፈጸም አይደለም ሽር ጉድ የሚሉት። ስለዚህ እነሱ በፈጠሩት በግየም በይነሁም ማከላቸው ላይ ባለው ድንበር አላፊነት ማከላቸው ላይ ባለው ዙልም ግፍ ማከላቸው ላይ ባለው ምቀኝነት ተነስተው መገለጣጠል ነው ያሉት። አላህ መካውያንንና ከሃዲያንን በገለጸበት ቋንቋ ዛሬ ምን ያውስታሉ? ይህ ኡማ ከባድ ውድቀት ውስጥ የሚገባው በመገነጣጠል በልዩነት ሲያምን ቀናም አትሉ ያን ጊዜ ወለውላ ከሊመቱን አላላህ ቃል ባይኖር ኖሮ ወለውላ ባይኖር ኖሮ ከሊመቱን ቃል ሰበቀት ምን ረቢክ ከጌታህ ዘንድ ቀደም ሲል ተጽፎ የተቀመጠ ቃል ባይኖር ኖሮ ኢላ አጀሊን እስከ ቀነቀጠሩ ድረስ ሙሰማ እስከታወቀ ቀነቀጠሩ ድረስ እንደሚቆዩ ከአላህ ዘንድ ቀደም ሲል የተቀመጠ የተገለጸ ቃል ባይኖር ኖሮ ለቁድየ በይነሁም በመካከላቸው ይፈረድ ነበረ። ልክ ልዩነት ሲፈጥሩ እውነት መጥቶ ሲገነጣጠሉ ለእውነት ማደር ሲያቅታቸው ከዚህ ከምድር ገጽ እምቢ ያለውን አጠፋዋለሁ ፍርዱን ሰጥ ነበር አለ። ግን የሰው ልጆች በፈጠሯት በእያንዳንዷ ትርካምርኬ ላይ እርምጃ አንወስድም። የአላህ ስራ ፕሮግራምድ ነው፣ ፕላንድ ነው። እኔ ያረብ ባክ ሞት ፈልጋለሁ ስላልኩት አንተ ትፈልጋለህ እንዲህ ብለው ከኔ ስሜት ጋር ሄዶ አይገለኝም። የአርብ አካብ ትፈልጋለሁ በጣም እኮ ፍሉስ የለም ምናምን ብለው ትፈልጋለሁ ከኔ ስሜት ጋር አይሄድም፣ ከእናንተም ጋር አይሄድም። አሁን እናንተ ወደ አዲስ አበባ መምጣት ነገ ብትፈልጉ አትመጡ። ማድረግ እኮ ይችላል አላህ፣ ግን ከእኛ ፍላጎት ጋር አይሄድም። ዛሬ የዓለም ህብረተሰብ አንዱ ሀብት ይጠይቀዋል፣ አንዱ ሞት ይጠይቀዋል። ማለት ከሁሉም ስሜት ጋር ሊሂድ ቢል የራሱ የሆነ ስርዓት የሌለው አምላክ ነው የሚሆነው። ኦኬ። ከዛ ይልቅ ግን የአላሁ ጀለ ወዓላ ምድርን ሲገነባ እጅግ በረቀቀ ሀደፍ ጎል ጋያ ሲደመር ፕላን እንደሆኑ በጣም በረቀቀ ሲስተም ነው የዘረጋው። ይህን ስርዓት ሰዎች ሲያልፉት ሲረዱት ነው ከአምላክ ጋር እርቀ ሰላም የሚያወርዱት። ስለዚህ ዛሬ መገነጣጠል ቁርአን በግልጽ ከልክሎታል። ሙስሊም ማህበረሰብ ኢሻ ሰግዶ ለሶስት ግሩፕ ይከፈላል። ትንሽ ግጭት ቢፈጠር ሶስት ግሩፕ ታያላችሁ። አላህ ምንድን ነው ያለው? ቀደም ሲል ቃል ባልነበረ ኖሮ እንዲህ ስትገነጣጠሉ ለቁድየ በይነሁም በመሀከላችሁ ዛሬ ፈርድ ነበር። በቃ ዛሬውን ውሳኔ ሰጣችሁ ነበር። ግን በተለያያችሁ ቁጥር ሁሉ ውሳኔ መስጠት ያስፈልገኝ ሁሉንም ኢላ አጀል ሙሰማ እስከ ታወቀ ቀነ ቀጠሮ ድረስ ጠብቃችኋለሁ፣ ያን ጊዜ ጉዳችሁን አፈራለሁ ነው ያለው። ግዴለም ተገነጣጠሉ። እሺ አንዱ ዋሃቢ፣ አንዱ ጭቃቢ፣ አንዱ ሰለፊ፣ አንዱ ኢኽዋኒ፣ አንዱ የሆነ ነገር፣ አንዱ አላየውም አልሰማውም ምናምን ተገነጣጠሉ። ግዴለም አንዱ ኢንተርፌስ፣ አንዱ ቢላል፣ አንዱ ዲስከሽን፣ አንዱ ምናምን ተገነጣጠሉ። ኢላ አጀል ሙሰማ ቀነ ቀጠሮ አለችን፣ እስከዛች ቀነ ቀጠሮ ድረስ እንደፈለጋችሁ ሁኑ። ያን ጊዜ ንቅ ይዛችኋለሁ፣ አታመልጡኝ እያለ ነው አላህ። ከባድ እኮ ዛቻ ነው የአህባብ። ወኢን ይበቃችኋል። አላሁ ጀለ ወዓላ በሰማ ነው እኔም በተናገርኩት የምንሰራ አድርገን። ጀዛኩሙላሁ ኸይረን ጀዛ። በጣም ነው በትዕግስት ከአንድ ሰዓት በላይ ያደመጣችሁኝ። ስላደመጣችሁኝ ከልብ አመሰግናለሁ። ትምህርቱን በልቦናችሁ ውስጥ የሰረጸ ያደርገው፣ እኔም ልብ ውስጥ የሚቀመጥ አላሁ ጀለ ወዓላ ያደርግልኝ። እህት ወንድሞች፣ ያልገባችሁ ጥያቄዎች፣ ያልገባችሁ ሀሳቦች ካሉ፣ የምትጨምሩት ነገር ካለ፣ ተሳስቼ ከሆነ የምታረሙኝ ነገር ካለ አይ አም ሬዲ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። وعليكم السلام ورحمة الله وبركاته أستاذ إزاو مايك كبوهلا. وإن الذين أورثوا الكتاب ألترسكم ممثلين آيون إسو تنشكيل سألوا عن لنهم وإيا بتكار سماوة مولار وإسو قاق أمهنا لقد يبينهم بلهن يقومك أستاذ وإياكم إزا لا يقوم أستاذ سمعوا استاذ عند عند صاحب المسك هل جرسوا اوكي سلم اها كويل لله اورث الكتاب مصحفتن يورثوا من بعدهم كنسوا بهلاله كنمان قدم سيل كنبروت اباتوچاچو قدم سيل ከነበሩት ቅድሚያቶቻቸው የመጽሐፍትን ውርስ ያገኙት ለፊ ሸክ በጥርጣሬ ውስጥ ናቸው። ሚንሁ ከዛ ከወረሱት መጽሐፍ ውስጥ ጥርጣሬ ውስጥ ናቸው። ሚንሁ ሙሪብ ከሱ መጠራጠርን በመጠራጠር ውስጥ ናቸው ይላል። ማለት ለምሳሌ አይሁዶችን ብታዩ ከሙሳ በኋላ ያሉ አባቶች ለልጆቻቸው ያወረሱ ዛሬ ድረስ አሉ። ስለዚህ ዛሬ ያሉት አይሁዳውያን ከአባቶቻቸው የወረሱትን ኪታብ እርግጠኛ ሆኖ አይደለም የቆሙበት። ቁርአን እንደሚነግረን ምን ያለ ነው? ለፊ ሸክ ሚንሁ ሙሪብ፣ በጥርጣሬ ውስጥ ናቸው በወረሱት መጽሐፍ ላይ። ሚንሁ ሙሪብ፣ መጠራጠርን በመጠራጠር ውስጥ ናቸው፣ እርግጠኞች አይደሉም እያለ ነው። እሺ ምንድን ነበር ያለኝ? وكذلك أسر قطر نيالشنج ذلكم الله ذلكم الله نووي ماشي من بلنا المسلك وما اختلفتم اتلايات شبت نقر فيه በዛ ነገር ውስጥ ምን ሸይን ከአንዳች ነገር ሆኖ የተለያያችሁበት ነገር فحكمه الى الله ፍርዱ ወደ አላህ ነው አለ። ማን ነው አላህ ጋር? ذلكم الله ያችሁ እኮ አላህ ነው። ፍርድ ሰጣችኋል ያላችሁ ያ ጌታችሁ አላህ ነው። ربي የኔ ጌታ ነው عليه توكلت بس لا يمكن له بلاه بلاتش ዋለ ገባ ካውንስ ዲዋይ ወኢነ ለዚነ እነዚያ እኮ ኡሪቱ ማለት ቀጥታ ቃሉ እንዲወርሱ የተደረጉ ማለት ነው። እንጂ ራሳቸው ራሱ ማለት አይደለም አቅሙ ይላቸው የአያቶቻቸውን የቅድሚያቶቻቸውን kitab መጽሐፍ ለመወረስ ኡሪቱ ማለት የቅድሚያቶቻቸውን የመጽሐፍት ውርስ እንዲወርሱ የተደረጉ من بعدهم ማለት ከቅድሚያቶቻቸው ህልፈት በኋላ ከአባት ከአያት ከቅድማት ህልፈት በኋላ መጽሐፍን እንዲወርሱ የተደረጉት አለ من بعدهم ማለት من بعد اهلها ማለት ነው وان بقيه اهل الكتاب الذين عاشروا رسول الله صلى الله عليه وسلم من بعد اسلافهم السابقين ማለት ነው በነብዩ ዘመን የነበሩ የኩፍር አቀንቃኞች ከነሱ በስተፊት የነበሩ የኩፍር አቀንቃኞችን መጽሐፍ የወረሱ እንዲወርሱ የተደረጉ አካሎች ማለት ነው አርገባን ጀዛከላሁ ኸይረን በጣም ገብቶኛል ወመኽተለፍቱም የተለያያችሁበት ነገር فيه بس قداي فيه بدينه بديناته قداي من شيء عندات النقر بتلايايو فهكمه فرجاو بزياو نقر فيه بزياو بدينه نقر معتم فهكمه فرجاو إلى الله ودع الله استقود ذلكم الله فردو متاستقوبت يا الله تشونو ربي ينيم جيتانو عليه بسو دمو بجيتاي توكلت تقالو وإليه ودسوم أنيب إما اللسالو فاواتي سماين يفتر جيتانو سمايات يفتر جيتانو والأرضي مدرن مفطره جيتا نو سماين يازغني بسو فلاغوت بسو تشلوتا سماين يازغني جيتا نو ودسو تملسو جعل لكم لنانتم ادرغلاچو من انفسكم كنفسوچاچو كامسايوچاچو ادرغلاچو ازواجن طند ادرغلاچو ومن الانعام ከእንሰሳዎቹም አደረገላችሁ አዝዋጀን ጥንድ ጥንድ እንዲራቡ የዝረኡኩም ይፈጥራችኋል فيه ልክ እንደዚህ በጥንድ ጥንድ ይፈጥራችኋል ማለት ነው በእንደዚህ አይነት ሁኔታ ይፈጥራችኋል ليس كمثله እሱን ይመስል ነገር የለም شيء አንዳትም ነገር እሱን ይመስል ነገር የለም እዚህ ጋር ያየሁት ኡስታዝ يكسركم بسببه بالتواليد ليس يشبهه تعالى ولا يمثله شيء من المخلوقات لا بذاته ولا بصفه لا ادلم من ذيك ادلم ازي ابن كثير لا يجود ليس كمثل شيء يميله ما ليس كخالق الازواج كلها شيء لانه المفروض الصمد الذي لا نظير له الى المعنى استاذ ليس كمثله السمي مثل نجر يلم وين لازم فطرون بمفطر فطراتن بمازغنيت السمي مثل يسو السمي مثل نجر يلم شيء عندم نجر يلم وهو الله كوسو السميع سمينو متنشقاشقوتن كله باوسطاچو متنشقاشقوتن كله سمينو البصير بسراحچوم نغر بمسرو سرا كله الله اي يمياينو له لا الله مقاليد السماوات يسمايات مكفچح بسو نو يسمايات قلف بسو نو والارض يمدرم سلطان يا سماياتم سلطان بسو نو قلفو بجون ايسمم دي يا جماعه امو تسني ما يسمم يسمال امو قال تسمعش يا يبسط الرزق سيساين يا سفال لمن يشاء السولاش ላያሻለሰው ሲሳዩን ያሰፋለታል። ወየቅድሩ ያጠብበታልም ያጠባልም እሱ ላያሻበት ሰው ኢነሁ አላሁ እኮ ቢኩል ሸይኢን በሁሉም ነገር አሊሙን አዋቂ ነው። በእናንተ ጉዳይ ላይ በሁሉም ነገር አዋቂ ነው። ሸረዐ ለኩም ደነገገላችሁ ሚነ ዲኒ ከሃይማኖት ማ ወሳ ብሂ በዛ ያዘዘበትን ነገር ደነገገላችሁ ኑህን ያዘዘበትን ነገር ወለዚ አውሐይና ኢለይከ ወደ አንተንም ወለዚ ያንን ነገር አውሐይና ኢለይከ ወደ አንተ ዋህ እያደረግነውን ነገር ወማ ወሰይና ያዘዝነበትን ነገር ብሂ በዲኑ ኢብራሂምንም ወሙሳ ሙሳንም ወዒሳ ኢሳንም ያዘዘበትን ነገር ደነገገላችሁ። አን አቂሙ ዲነ ዲንን አቁሙ ወላ ተተፈረቁ አትለያዩ ፊህ በዲኑ ማለት ነው። ከቡረ ከበደ አለል ሙሽሪኪነ በከሃዲዎች ባጋሪዎች ላይ ከበደ ማ ተድዑሁም ኢለይህ የምትጠሯቸው ነገር ወደዛ ወደ አምዳህ አላህን በአንድ አምልኩ ብላችሁ የምትጣራቸው ነገር በእነሱ ላይ ገዘፈባቸው ከበዳቸው ማለት ነው። አላሁ እኮ የጅተቢ ይመርጣል ኢለይህ ወደ እሱ ወደ ሃይማኖቱ መንየሻኡ ያሻለትን ሰው ይመርጠዋል። ወየህዲ ኢለይህ ወደ እሱም ይመራዋል መንዩኒብ የሚመለስን ሰው ወደ እሱም ይመራዋል። ወማ ተፈረቁ አልተለያዩም ኢላ ሚን ባዕዲ ከመጣቸው በኋላ እንጂ ከዛ በፊት አልተለያዩም። ኢላ ሚን ባዕዲ በኋላ እንጂ ማ ጃአሁም ልዕልሙ ከመጣቸው በኋላ እንጂ ከዛ በፊት በአንድ መስመርና በአንዱ አቋም ጣዖታቸውንም ሲያመልኩ ነበሩ በሱም ላይ ሲያጋሩ ነበሩ። ግን እውነቱ ከመጣቸው በኋላ ያኔ ነው የተለያዩት ማለት ነው። ወማ ተፈረቁ አልተለያዩም ኢላ ቢሆን እንጂ ሚን ባዕዲ በስተኋላ ቢሆን እንጂ ማ ጃአሁም ልዕልሙ እውቀቱ ከመጣቸው በኋላ በግየን በምቀኝነት በይነሁም በመሀከላቸው በምቀኝነት ነው የተለያዩት። ወለውላ ከሊመቱን ቃል ባይኖር ኖሮ ሰበቀት ያለፈች ቃል ባይኖር ኖሮ ሚን ረቢህ ከጌታ ዘንድ ያለፈች ቃል ባትኖር ኖሮ ኢላ አጀሊን ሙሰማ ኢላ አጀሊን ወደ ቀጠሮ አልሙሰማ የታወቀው ቀጠሮ ድረስ የታወቀው ቀጠሮ። ወለውላ ከሊመቱን ቃል ባይኖር ኖሮ ሰበቀት ያለፈች ቃል ባትኖር ኖሮ ሚን ረቢህ ኢላ አጀሊን እስከ ቀጠሮ ድረስ ሙሰማ የሚታወቀው ቀጠሮ ድረስ ለቁድየ በይነሁም በነሱ ላይ ቅጣት ይፈረድባቸው ነበር። ግን ቅጣት ከነሱ ላይ እንዲቆይ የተደረገው ያቺ ቃል ስላለች ነው እስከ አኼራ ድረስ እስከ ቅያማ ድረስ ስለተባለ ነው። ወኢነ ለዚነ እነኛሁ እኮ ኡሪሱ ልኪታባ ኪታበ ከቡት የወረሱት ሚን ባዕድህም ከአያቶቻቸው ከነኚ ከተቀበሉት በኋላ ወኢነ ለዚነ እነኛ ኡሪሱ ልኪታበ ኪታበን የወረሱት የተቀበሉት ሚን ባዕድህም ከቅድመ አያቶቻቸው ለፊ ሸክን በጥርጣሬ ውስጥ ናቸው። ሚንሁ ከጥርጣሬው ሙኒብ ጥርጣሬን ይጠራጠራሉ። ወላሁ አለም። ኡስታዝ ካለ የሚያስተካክለውን ነገር ያስተካክል። ደግሞ ቸኮል ቸኮል ብያለሁ ኡስታዝ እያለ እንትን ወእያኪ ወእያኩም